السلام عليكم ورحمة الله وبركاته. السلام، بارك الله فيكم. يكلين درسنا الناس تاوز تنسوين ورا سمعتنا خمسة سوست والله أعلم. درسنا سلسلة ستين الحمد لله. يقول الإمام الطحاوي رحمه الله: وذلك يصل إلى ما تقدم إشارة رحمه الله منه إلى ما تقدم من الإيمان بالقدر، فالله الثاني مامن وسبق علمه بالكائنات ودفت بمكسة تنجرويت هلون من جرقو قلبو مامن قبل خلقها أرصوى كمفت أروى بفت مامن من عقد الإيمان كأمنتكو عقد ويمدمو كأمنت لي كميقوات أرو نجروج عندنو يأمنت مسارتا ينجرنا وأصول المعرفة يأوقات مسارتا يبدأينا وعن من دنو دليل كتب على قوله صلى الله عليه وآله وسلم: يا الله ملك تنيا مالك عشونه في جواب السائل عن الإيمان سلت إياك يا عمر بن الخطاب رضي الله عنه حديث على سمعتش ولا جمعة حبة السماء جزاكم الله خير. إن حديث جبريل عليه السلام أرسم أتو يا الله ملك صلى الله عليه وسلم أتو إياك أن عمل أدركونا برما لأنه عمر بن الخطاب سينا قرونا له يهون سوية من تعالو لبسو بتعام ينسى أقول بتعام تقر يالنا وزام ما يهون سوية لا يعرفه أحد منا كوجمت أسهنون دانل لا يرى عليه أثر السفر የጉዞ ወይም ደግሞ የዛን ጊዜ የሚሄዱት ሰፈር የሚሄዱት በጣም እየተሰቃዩ ነበር። በግመል በፈረስ አለያም በእግራቸው የዛ አይነት እንስፍራቂ አይታይበትም አሉ። የመዲና ሰው ነው እንዳንል ደግሞ ላይ ውራ አለህ ያፈሩ ሰፈር ማለት እዛ ላይ አሪፈው አሐዱ ሚና አፎን ማንም ከኛ የሚያውቀው የለም። المهم أسند ركبته إلى ركبته ودم يترش حول متعنا يا الله مثلا صلى الله عليه وسلم يتأيك أتشوال مالس السطوت صدقت إلى أتشوال كذا تتأيك أتشو تأيك مكاكل من على أتشو ما الإيمان على أتشو يا الله ملك تنيا إيمان مالت من دنو أن تؤمن بالله بالله للتامنو وملائكته بملائكته للتامنو وكتبه بمصحفتهم للتامنو ورسوله بملكتنتم للتامن واليوم الآخر وتؤمن بالقدر خيره وشره بأ الله سبحانه وتعالى وساني دمو بوسنا وساني للتامن على اتشو كذا سلز وتؤمن بالقدر بلو من عقد الإيمان كإيمان عاكدانا كإيمان قوات أرومكا كلوش عاندون دهونا يمياسر الدائي هنا حديث نوم على النوم النام لزهن إمام حاويه النجر يالوت مال النوم وأصول المعرفة مال الدمو يوكات مسارت نوم بمكات تعلم منالو والاعتراف بتوحيد الله تعالى وربوبيته مالت أي لا يتم التوحيد والاعتراف بالربوبية በአላህ ተውሂድና በአላህ ሩቡቢያ ኢክራር ማረጉ በቂ አይደለም ኢላ ቢልኢማን ቢሲፋቲሂ ተዓላ በአላህ ሱብሃነሁ ወተዓላ ባህሪ አብረህ ካልጨመርክና እሱን ካላመንክ በአላህ ተውሂድ ሩቡቢያና በአላህ ተውሂድ አልኡሉሂያ አመንክ ሊባል አይቻልም ነው ማለት علم الله تعالى من صفاته قدر ማለት ደግሞ علم ነው يا الله سبحانه وتعالى أوقتنا يا الله سبحانه وتعالى صفة سلونا السنكال عن منك بأ الله توحيدنا ربوبية عن منك ما لتهي تشالم إذن كهم بفيت تتأيك أملسي تستبت مساء على الله رسوم بدقامي تأيك الزلالة تأيك ولا إلانا سوف اللي قال له አህባሾች ብዙ ጊዜ ምን ይላሉ? ተውሂድን ለሶስት መከፈል የተጀመረው በመሐመድ ኢብኑ አብደል ወሃብ ነው። ማለት ህገ ወጥ ነው እንጂ ከሱ በፊት ተውሂድ ሩቡብያ ኡሉሂያ የሚባል ነገር የለም የሚል ክስ ያመጣሉ። ወይም ደግሞ ለሶስት መከፈሉን ቁርአንና አሐዲስ ላይ ማስረጃ እንደሌለም ይጠቅሳሉ። ለዚህ ምን አይነት መልስ ነው መስጠት ያለብን በሚለው ዙሪያ ላይ ለምሳሌ ተውሂድ ለሶስት ይከፈላል። ሁለት ነው ያነሳሁት ጥያቄ። አንደኛ ለሶስት ይከፈላል፣ ቁርአንም ሐዲስም ላይ ለሶስት ይከፈላል የሚል የለም። ከየት ነው የመጣው ይሄ ቢሉ ምን አይነት መልስ ነው መስጠት ያለብን? ሁለተኛ ተውሂድ ወይም ደግሞ የተውሂድን አቅሳሞች በቂስማ የማስረዳቱን ጉዳይ ከመቶ ዓመት ታሪክ ጋር ያያይዙታል። ከሼክ መሐመድ ኢብኑ አብደል ወሃብ ያያይዙታል። ስለዚህ ለሁለቶቹ መልሶች ምንድን ነው መልስ መስጠት ያለብን በሚለው ዙሪያ ተነጋግረን ነበር እና በዚህ ዙሪያ ላይ ሙሻረካ ዋሲ አንድ እናደርግ። ባረከላሁ ፊኩም ማይክ ፍሪ እጃውጡ። ጀዛኩም ላ ኸይር። ሁለቱን ወይም ሶስቱን ማለት ይቻላል በብም ሁለቱም በተስሪሕ አንዱን ደግሞ በብም ተናገሩ ማለት ነው። አንደኛው ወልኢዕትራፍ ቢተውሂድ ላህ ተዓላ ሲሉ ኡሉህያ ማለታቸው ነው። ወሩቡብየቲህ ሲሉ ደግሞ ተውሂድ ሩቡብያ ነው። ስለ አላህ ስብሓነ ወተዓላ ዒልም ደግሞ ጁዝኡ ሚን ሲፋት ላህ ነው። ስለዚህ በብም እንኳን ሌላ አልኢማሙ ጣሐዊ ረሒመሁላህ እንኳን የጠቀሱት ጉዳይ ነው ማለት ነው። ኢዘን ቀደር የሚባለው ነገር አንደኛ ቁድረቱላህ አላ ኩል ሸይ፣ አላህ ስብሓነ ወተዓላ በሁሉም ነገር ላይ ቻይ በመሆኑ ማለት ነው። እና ቀደር የሚባለው ቦታ ላይ አላህ ስብሓነ ወተዓላ ሁሉም ነገር በሱ ውሳኔ እንደሚከሰት ሁሉም አለ። ነገር ግን ቀደርያ በመባል የሚታወቁ የዱሮ ጣኢፋዎች ነበሩ። በአብዱላህ ብን ዑመር ረዲየላሁ አንሁ ጊዜ የተከሰቱ ጣኢፋዎች ነበሩ። እነሱ ቀደርያዎች የሚባሉ በአሁኑ ሰዓት የሉም ማለት ነው። እሱ ማለት ማ ቀደረሁ ላሁ ሚን መቃዲር ልዒባዲ ይህ ማለት አላህ ስብሓነ ወተዓላ ሁሉንም ነገር እንደወሰነው የሚታመንበት ነገር ነው ማለት ነው። አብዱላህ ብን ዑመር ረዲየላሁ አንሁ ያደረጉባቸው ጣኢፋዎች ነበሩ ማለት ነው በሰዓቱ። በመቀጠል ኢማሙ ጣሐዊ ረሒመሁላህ ምን ይላሉ? ፈወይሉን ሊመን ባዐ ለሁ ፊል ቀደሪ ቀልበን ሰቂማ ይላሉ። ወዮለት ስለ ቀደር የጠፋ የሆነ ልብ ላለው ሰው ወየለት። ወይም በሌላ መጽሐፍ ወይ በሌላ መጽሐፍ ኑስኻ አባባል ፈወይሉን ሊመን ሷረ ቀልቡሁ ፊል ቀደሪ ቀልበን ሰቂማ፣ በቀደር ዙሪያ ላይ እኮ ልበ በሽተኛ ለሆነ ሰው ወዮለት። ለቀዲል ተመሰቢዮህ ቢሂ በሱ በጥርጣሬው ፈለገ ፊፈሕሽ ልገይቢ ሩቅ ምስጢርን ለመረም ለመመርመር ሲረን ከቲማ፣ ያ ሩቅ ነገር ደግሞ የተደበቀ የሆነ ምስጢር ነው። ወዓደ ቢማ ቃለ ባለውም ነገር ተመለሰ አፋከን አፊማ ወንጀለኛና ቀጣፊ ሆኖ ተመለሰ አሉ። ቀልብ ብሎ ማለት አልቀልቡ ለሁ ሐያት ህይወት አለው ሞትም አለው። ወመረቡን ወሽፋ የሰው ልጅ ቀልብ የሚባለው ወይም ልቦና የሚባለው ነገር ህይወትም አለው ሞትም አለው መረብም አለው ይታመማል ይፈወሳልም። ሱብሃነላህ። ወዛሊከ አዕዘሙ ሚማ ሊልበደን አሉ። ታዲያ ኢማሙ ኢብኑ አልዓዚዝ አልሐነፊ አካል ላይ ከሚከሰተው አይነት ሞትና ህይወት እንደዚሁ ፈውስና በሽታ ከሚባለው ነገር ሁሉ እጅግ በጣም ከባዱ ነው አሉ ኢማሙ ጣሐዊ። አላህ ስብሓነ ወተዓላ ምን አለ? አወመን ካነ መይተን አለ፣ ለመሆኑ ሙእታን የሆነና ፈአሕየይናሁ ህያው ያደረግነው ወጀዓልና ለሁ ኑራ ለሱም ብርሃንንና ንጽብረቅ ያደረግንለት ሰውዬ ይህ ፊናስ መካከል ሰው መሀል ሆኖ የሚጓዝበት ከመመሰሉሁ ፊ ظلمات ጨለማ ውስጥ እንዳለ ነው ምሳሌ የሆነ ለይሰ ቢኻሪጅ ሚንሃ ከዛ ከጨለማ ውስጥ ከጽልመት ውስጥ በማይወጣበት መልኩ አለ። ማለት አይመን ካነ መይተን ቢልኩፍር በክህደት ከሃዲ የሆነ ሰውና ፈአሕየይናሁ ቢልኢማን አለ በእምነት ኢማንን እኛ ስለሰጠነው ያር ያደረግነውና ፍርጥነት ውስጥ ያለው አንድ ነውን? ስብሓንላህ። ስለዚህ ኩፍር ውስጥ ያለው ልብ ምን ብሎ ጠራው አላህ ስብሓን ወተዓላ? አወመን ካነ መይተና። እንዴ ልብ ይታመማል እንዴ ቢባል ኢማሙ ጣሓዊ ያሉት ትክክል ነው። ሊመን ሳረ ቀልቡሁ ፊል ቀደሪ ቀልበን ሰቂማን። ልቡ በሽተኛ ለሆነበት ሰው ወዮለት። እንዴት በሽተኛ ይሆናል ከተባለ በሽታ ብቻ አይደለም ምን አለው? ሞትም ይሞታል ማለት ነው። ፈልቀልቡ ሰሒሑ ልሐይ ማለት ትክክለኛ ልቦና ያለው ሰው ኢዛ ዑሪቡ ዓለይህ ባጢል ወልቀባሒሑ ጸያፍና ሐሰት በሚንጸባረቁለት ጊዜ ነፈረ ሚንሃ ቢጠብዒሂ በባህሪው ይሸሻል ከነርሱ አሉ። ወአብገባ ይጠለዋልም ወለም የልተፊት ኢልይሃ እዚህ ወደ ጸያፉና ወደ ባጢሉ ነገርም አይዟዟርም ማለት ነው። ቢኺላፊ ልቀልቢ ልመይት የሞተ የሆነ ልብ ያለው ሰው ግን ፈኢነሁ ላ ዩፈሪቁ በይን ልሐሰኒ ወልቀብሊ ይህ መጥፎ ነው ይህ ጥሩ ነው ብሎ መለየት አይችልም። አብዱላህ ብን መስዑድ ረዲየላሁ አንሁ እንዳሉት ሀለከ መን ለም የኩን ለሁ ቀልቡ ያዕሪፉ ቢሂ ልማዕሩፈ ጠፋ አብዱላህ ብን መስዑድ። ማን ስብሓንላህ ልቦና ያለው ሰው ግን ያ ልብ መጥፎንና ጥሩን ሙንከርንና ማዕሩፍን ለይቶ ማወቅ የማይችል ሰው ልቡ እንደዛ የሆነበት ሰው በጣም የጠፋ ነው አሉ። ይህ እንግዲህ የሞተው ልብ ነው። ወከዛሊከ ልቀልቡ ልመሪቡ ብሸህዋ እንደዚሁ መረበ ልቀልብ ለሁለት ይከፍሉታል። አንደኛ መረበ ሹብሃት የመመሳሰል የሆነ በአቂዳ ዙሪያ ላይ የሹብሃ የሆነ መረብ ያለበታል ማለት ነው። ሌላው ደግሞ ስሜታዊ የሆነ ነው። ሁለቱም የአላህ ስብሓን ወተዓላ ተቃራኒነት የአላህን ስብሓን ወተዓላ ትእዛዝ ለመቀበል የሚመነጨው ከነዚህ ሁለት ጡቶች ውስጥ ነው። ኢዘን ወከዛሊከ ልቀልቡ ልመሪዱ ቢሸህዋ ፈኢነሁ ሊድዕፊሂ ማለት ልቦናው ደካማ ስለሆነ የሚሉ ኢላ ማ ዩዕሪዱ ለሁ ዛሊከ ቢሐሰቢ ቁወት ልመረዲ ወድዕፊሂ እንደዚሁ ልቡ በሽተኛ የሆነ ሰው ለስሜቱ ታዛዥ የሚሆነው የአላህ ስብሓን ወተዓላ ትእዛዝ በተቃረኑበት ቦታዎች ላይ ለስሜቱ ታዛዥ የሚሆነው እንደ በሽታው ከፍተኛነትና ዝቅተኛነት ነው ማለት ነው። ኢዘን ወመረዱ ልቀልቢ ነውዓን መረዱ ሸህዋ የስሜት የሆነ የልብ በሽታ አለ። ወመረዱ ሹባሃ አሉ የመመሳሰል የሆነ በሽታ አለ። ሹብሃ ያለው ማስመሳያ ቢባል ይሻላል መሰል የማስመሳያ ልክ አህባሾች አሁን እንደሚያስመስሉት አይነት ማለት ነው። ወይም ሌላ የባጥል መንገዶች የያዙ ሰዎች ሹብሃ የሚያመጡት ማለት ነው። ወአብደኡሃ መረዱ ሹብሃ ግን እጅግ በጣም ጸያፉ የማስመሳያ የሆነው ነው። ሱብሃነላህ። ለምን ወቀድ የምሩዱ ልቀልቡ ወየሽተዱ መረዱሁ ወላ ያዕሪፉ ብሂ ሳሒቡሁ ሊሽትጋሊሂ ወንሽራፊሂ አን ማዕሪፈት ሲሐቲሂ ስብሓንላህ ወአስባቢሃ። አንድ ሰው ልቡ ሊሞት ይችላል፣ እርሱ ግን መሞቱን አያውቅም። ለምን? ሊሽትጋሊሂ ወንሽራፊሂ አን ማዕሪፈት ሲሐቲሂ ወአስባቢሃ ማለት ይህ ልቦናዬ መልካም ነው አይደለም የሚለው የሚያስጨንቅበት ቦታ ላይ አይደለም የደረሰው። ነስአ ላህ ሰላመተ ወልዓፊያ። بل قد يموت وصاحبه لا يشعر بموته اندوم لبون دموت راسه يما يردابت نيتها لما انه سبحان الله. وعلامة ذلك يزهك استتلك وان نيون لبو موت يمتا وقبا من دنو كتب على ولا تؤلمه جراحات قبائحه سبحان الله. لما تفونا غير قسلان كسار كسرهم مسلموش تجدلو مسلموش تشفتشفو بالبيتو مطفونا غير سراج بالبيتو مطفونا غير سرا نجو مطفونا غير سرا جيتو من النقر عيتش انكم سبحان الله. يين جدي لبو متو المالنا ولا يجعه جهله بالحق وعقائده الباطلة عند الزهو حق مرساتنا سبحان الله يحصتي هنا أمنتنا عقيدهم عاستنكم. ለምን ፈኢነ ልቀልበ ኢዛ ካነ ፊህ ሐያት ልቦናችን ውስጥ ትንሽም ብትሆን ህይወት ታለች ተአለመ ቢውሩድ ልቀቢሒ ዓለይህ በእርሱ ላይ መጥፎ ነገር ሲመጣበት ልቡ ላይ ስሜቱ ይሰማዋል። ወተአለመ ቢጀህሊህ ቢልሐቅ ቢሐሰቢ ሐያትህ ሱብሓነላህ። እና ይህ እንግዲህ ምንድነው መረበ አሹብሃ ነው። መረዱ ሹብሃ የሚባለው በጣም ከባድ ነው። ሐታ እብኑ ልቀይም ዓለይህ ረሕመቱላህ ሲናገሩ ምን አሉ? ከሱፊያን ሰውሪ ነቅለው ነው የሚያወሩት እሳቸው። ሸይጣን ብዙ ሸበካዎችን ወይም ደግሞ ብዙ ኬላዎችን አዱወል ኢንሳን ነው ሸይጣን ብሎ ማለት የሰው ልጅ ጥላት ነው። በጣም በሰዎች ላይ ስብሓንላህ ሐቂድ ነው፣ ሐሲድ ነው በሰዎች ላይ። لماذا؟ لأن الله سبحانه وتعالى أخرجه من الجنة بسببه بس هو لجب لكنا يتكون الله كجنة توتو ألم أعاد إليكم يا بني آدم سبحان ألا تعبدوا الشيطان إنه لكم عدو مبين على قل لسه على طلعتنا الشيطان إنهم يسأل اللي جوش عبرو كالسوغار إجهنم مستلما سقبت بطعم يناس دساتشو عندنا هلتنا سوستنا كلا يزرقال الشيطان አንደኛው ከላው ሸበከቱ ሽርክ ነው። የሽርክ አጀንዳ ማለት ነው። يحرضك لتشرك እንድትጋራ በአላህ ይጎተጉትሃል አንተ። سبحان الله الله ان كنت مسلم مسلم كنت يحرضك سبحان الله على الكفر للبقاء عليه كافر كان كده منصب الله سلامه والعافيه من الكفر والشرك والشد بالذول عندتهولنا بجهنم لا يرسو اجابي هنا فلا تلوموني انين اتوقسوني ولوموا انفسكم راساتكم وقسوا انتلي يرسو اجابي هنا ودي جهنم يتغواز نسال الله السلامه والعافيه عبرو اجابي لما درك تلقوا زي شبكه لا يسو لج كودك شيطان انجدي يثلج صدره سبحان الله لبني يقزقزوال بطام ياركوال معناه ايه ايه انجدي عندنا شبكه نو ايه شبكه منبعو ان اصله سبحان الله ይገርማችኋል ምማረድ ሹብሃ ከማስመሳያው በሽታ ሊፈልቅ የሚችል ነው። ሁለተኛው መረበል ቢዳ ነው፣ ሸበከተል ቢዳ የቢዳ ነው። የቢዳው ደግሞ ምንድነው? ከማስያ የቢዳው የሆነው ምንድነው? አንተ እኮ ይለዋል ሱብሃንአላህ ዩዘይኑ ለሁ አፈመን ዝይነ ለሁ ሱኡ አመሊሂ ፈራአሁ ሐሰና መልካም እንዲሆን ያደርግልሃል ያንን ተግባር በመሉ። እንዴ አንተ ሰላት ላይ ተሰገድከው እንዴ ምን አለበት? መውሊድ ብታደርጋ አንተ ህብረተሰቡን ሰብስበህ ስላበላህና ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ተወደሱና ድብ ስለ ተቀጠቀጣ ምን ብሎ ነው አላህ የሚቀጣ? የሚል የተለያዩ ነገሮችን ይዘይኑ ለሁ በጣም መልከኛ አድርጎ ያሳየዋል። በዚህም የተነሳ እዛ ቢድዓ ላይ ሊወርቅ ይችላል። የዚህም መንበዑ ማለት ምንጩ የሹብሃ ምንጭ ነው ወይም የማስመሰያ ምንጭ ነው ማለት ነው። ወይም የማደናገሪያ ይሻላል መሰለኝ። የማደናገሪያ በሽታ ይባል ይችላል። እንግዲህ አማርኛው በስ ገብቷቸዋል ብዬ ገምታለሁ። ሶስተኛው የማዕሲያ ነው። ሰው ወደ መግደሉ፣ ዝሙት ወደ መፈጸሙ፣ ሌላ የተለያየ ነገር ሰው ወደ ማማቱ ሱብሃንአላህ ግን حتى كمعصية وكوانجلو قن يبدعو يبلت على عالو تكاسفيان الثوري إمام ابن القيم نقلو سنقر لمن ببال لأن صاحب البدعاء عقيدة وبدعية هنا سوند أحباش اسمانه نسأل الله السلامة والعافية لا يرجع له توبة ذموت المسراسة يوما من الأيام سيقدرس يوما من الأيام يوانجلو ناس كفينت سيسرام وانجلو بلو سلم يام يرجع له التوبة ودع الله للناس يتلال نقر جن يبدع بالتبيت عندما يقترف المعصية وانجل بمفسن بقزي يقترفه وهو يزعم أنه صادق ارسو اني اونتن يعني بلو امنو سلوانا اقتراف يميا درقو توبة يكجل اللتن مالو سلزه كسوستن يو نزه لتوچو كبارناچو يه لتوچو منچو چالو ابن القيم طبعا مدارج السالكين بين منازل إياك نعبد وإياك نستعيد لأي نوم مفسدين نعم نوم إن شاء الله الزالي بزم الكوارغارو تعاليه رحمة الله سنقروا سبحان الله وعلامة مرض القلب عدوله عن الأغذية النافعة الموافقة له إلى الأغذية الضارة يلب بشتا وانا ما استوائك أو لبن كمي تقمات نقر ودمي تقمان نقر سامزن بشتا نعمهنو قلسنو وعدوله عن دوائه النافع الى دوائه الضار كم يتقنونا للسفائده كم يمتعلت نجر ልቡን ወደሚገድለውና በእርሱም ላይና በዲኑ ላይ መንፈዓ ከሚሰጠው ነገር ለመጥፎ ወደሚያጋልጠው ነገር መይል ካደረገ ሰውየው ይህ ሰውዬ የልብ ችግር እንዳለበት አምኖ ቶሎ ብሎ ወደ ሐኪም ቤት መሄድ አለበት ማለት ነው። ሱብሃንአላህ። ነገር ግን ሱብሃንአላህ ሁለቱንም አላህ ስብሓነሁ ወተዓላ በቁርአን ላይ ጠቅሷቸዋል። መረበ ሹብሃንም መረበ ሸህዋንም ቃል አላሁ ተባረከ ወተዓላ አሁን የተናጋገርንበትን የሹብሃውን ምን አለ አላህ ሲናገር ሱረቱል በቀራ ላይ ፊ ቁሉብህም መረብ አለ አላህ ልባቸው ላይ በሽታ አለ አለ። ሱብሃንአላህ። ያኒ ማ ሀዘ ነውዕ አለዚ ፊ ምን አይነት በሽታ فزادهم الله مرضا ولهم عذاب مالك الله سبحانه وتعالى ايه يلب بشتانا نجر جن عرفنا اوكنا ببشتان دالة نجر جن تقامو من دنو وانا نجر سنو من دنو انفواشو من دنو كذكا بشتانا عندنا وانفع الاغذية غذاء الايمان عارو በመጀመሪያ ልብህን በእምነት አዳብረው ወአንፈውል አድዩ ተቀለብ ሁሉ ስትመግበው ልብህን መግብ ያለብህ የምትመግበው ምግብ የእምነት ምግብ መሆን አለበት። ለምን ብዙ ጊዜ በሽታ የሚባለው ነገር ሊከሰት የሚችለው ምን ተባሩ ቢልአግዚያ ነው ይባላል። ወአንፈውል አድውያ ከፈዋሾች ሁሉ ከመድሃኒቶች ሁሉ ጠቃሚነቱ ደዋኡል ቁርአን የቁርአን ፈዋሽነት ነው። وكل منهما قران منهم ايمان منهم فيه الغذاء والدواء مغبنا فوس ሁለቶቹ ላይ ብቻ ነው የሚገኙት በሌላ ቦታ አይገኝም። ታዲያ ابن ابي العز رحمه الله من يلالو فمن طلب الشفاء في غير الكتاب والسنه كقراننا كحديث فوسن يفلقه فهو من اجهل الجاهلين كما هيموت كله بطام ما هيمنته ديكا يدرس ما هيم نو واضل الضالين كتماموت كله جيك بطام تماما نو لمن الله من على سينجر قول على سله قران بل هو للذين امنوا هدى لنزل لامنوا السوتشي مكنيانا وشفاء من الله سبحان الله فواشم نو على بلي لا قران انقصنالو وننزل من القران ما هو شفاء كقران ما ادالنا له ليبيان الجنس نو انجي للتبعيض ادلم الزبوت علي لب مالت ادلم ورحمه للمؤمنين لامانيوت فوسنا ازنت يونا كقران نواردالن ولا يزيد الظالمين الا خسارا راساتهم بداي لهونو سوش دمو كسرتن انجي لا يجمراتهم مالك በሌላ የቁርአን አንቀጽ ያ አይሁሃ الناسو እናንተ ሰዎች ወይ ቀጃአኩም መውዒዘቱ ሚን ረቢኩም ከጌታችሁ የሆነ መገሰጫ መጥቶላችኋል ወሽፋኡ ሊማ ፊ الصدور ልብ ላይ ያለውን በሽታ ፈዋሽና ወሁደ ወራህማ እዝነትና ረህራህና መቀኛ ሊልሙእሚኒን ለአማኞች እኮ እዝነትና ረህራህ የሆነ ሱብሃንአላህ። ኢዘን ፊ ሱረቲ አልበቀራ في قلوبهم مرض بالله عليهم وديتኛው ሐኪም ቤት ደን ንታከም ተብለው ከጠየቁ ምንድነው ማለት ያለብን? ሱብሃንአላህ። ወደ ቁርአን ነው መሄድ ያለባችሁ። ቀጥታ መድሃኒቱን ሱረቱ ዩኑስ ላይ አንጥቶ ግልጽ አድርጎ ነገራቸው። ምን አላችሁ? ቀጃአኩም ወዒዘቱ ሚን ረቢኩም ከጌታችሁ የሆነ ምን አላችሁ? በገሰጫና ወሽፋኡ ሊማ ፊ الصدور ልብ ውስጥ ላለው በሽታ ፈዋሽ ወሁደ ወራህመቱን للمؤمنين سبحان الله. اذا ليهنو بزي ملكو نو فوس اللي يدرج ميشلو اذا باچرو مرض الشبهه يمدناغي اي هونو بت احباشوش غا اندالو سبحان الله اينت بشتا تدفع بالعلم بعلم الكتاب والسنه بقراننا بحديث اوقات نو سبحان الله يميتاوقو قراننا حديث انغدي لك اند تتقمما مدهانيت نو مالنو يؤخذ على سلفوتش انداستماروت لك بسلفو بترددت ملكو قراننا حديثن مردات يهنو تلكو فوسنا مدهانيت مالنو. ليلو مرض الشهوه يميبالو نو يسميتي هنا بشتا سبحان الله. يهنن بالقران انقص الله سبحانه وتعالى تقصوتال قال الله حكايه سلا امهات المؤمنين سنجر فلا يخضعن بالقول هذا يتلسلسنا ወንድም በሚስም መልኩ ቃላቸውንም ቆፍጠን ሳይሉ አይናገሩ አለ ሴቶችን ሲናገር አላህ فيطمع الذي ያን ዳይከጅ ሊከጅላልና ነው في قلبه مرض الله ልቡ ላይ በሽታ ያለበት ሱረቱል በቀራ ላይ የተጠቀሰው مرض ሌላ ነው እዚህኛው ቁርአን አንቀጽ ላይ የተጠቀሰው ደግሞ مرض ሌላ ነው ይሄኛው مرض الشهوة ነው የስሜት ችግር ያለበት ሰው መጥፎ ነገር እንዳያስብ ሱብሃንአላህ ወንዶችን በሚስም መልኩና በሚለሳለስ መልኩ መናገር የለበትም ኢዘን من اداب الاسلامنا سيتوتن كان يمكربت وين دمو دعاتوچ الله سبحانه وتعالى كما كتزازوتو زازاندو سيتوچ سيناغرو بقفطاننت ملكو مناغر አለባቸው ማለት ነው በለዛባ መልኩ የተለሳለሰበት ወንድም በሚስም መልኩ مناغر የለባቸው ማለት ነው ግን ومرض الشهوة يزاينت በሽታ ደግሞ እንዲፋ ሊደረግ የሚችለው بتقوى الله اللهን بمفرد وبمراقبته في السر والعلن الله سبحانه وتعالى بوستن بمسترن انا عفوا بزذر علي بوزو ما لك الفلقم دين امام الطحاوي رحمه الله زبوت علي قلبا سقيم بشتا مالت يالبت يلبن بشتا انداله بزذر علي اندنغاغر بيه نو من يلالو لقديل تمس بوهمه بطرطاريو برغطن فلقى في الغيب روك النجر لما مرمت سرًا كتما دبنا مستر أي طلب بيوهمه في البحث عن الغيب سرًا مكتوما كالسوية تدبك أي هنا المستر لما عد مكرا درجة لمن كتب على إذ الكبر سر الله في خلقه يا الله علم يا الله أوقت مبالو نجر أو فطران سجاري هلو مستر نو فهو يروم ببحثه الإطلاع على الغيب الله كفطران سياراك أو النجر أو كعنو بلون وسلم مكرا يمفلقه وقال الله عالم الغيب فلا يظهر على غيبه أحد على الله ان وعاد بما قال فيه ملك بالبت نجر لهم كمل تملس افاكا وشتامونو آثما وانجلنيام هنا مأثوما عندما قالتنا بمقتل منالو امام الطحاوي رحمه الله سيناغرو سنتنياو لا يدرس احبتي في الله من يصفل لي كالا سنتنياو مراف لا يدرس لعله يسمع مسر سبحانه وتعالى 68 امام الطحاوي من يلالو والعرش والكرسي حق ይሄን አብረን በደንብ እንድንማማረው ጠይቃለሁ በነገራችን ላይ አሁን ምን አነሳው ነጥብ ሙሻረካ ሙከፈፋ እነሱ የሚያንሷቸው ነጥቦች በመጀመሪያ የቁርአንና የሐዲስ ማስረጃ በጣም እንነጋገርበታለን የዛሬው ራስ ቢዝን ላ ተባርከው ተዓላና ንሪድ ሙሻረካ ሙከፈፋ ምን ከዝካለን ወንድሞች ባንድ ሆነን አህባሾች የሚያነሱት ህብረተሰቡ ላይ እንዴት እንደሚያጭበረብሩት አላህ ከአርሽ በላይ ሆኖ محتاجን የሚለውን እናዝ መሰለ والعرش والكرسي አለ አርሽና ኩርሲ ያሉ ኢማሙ ጣሃዊ حق اونت ነው በድሮ ጊዜ ጀህሚ ኢብኑ ሸፍዋን የሚባል ነበር በኹራሳን አካባቢ ነው እሱ እንግዲህ በኩፋ አካባቢ በኹራሳን አካባቢ ጣይፋና ተከታዮችም ነበሩት እሱ አርሽ የሚባል ነገር ፈጽሞ የለም ብሎ ክዶ ነበር ኢማሙ ጣሃዊ ምን አሉ ታዲያ والعرش والكرسي አርሽ የሚባለው ነገርና ኩርሲ የሚባለው ነገር አርሽና ኩርሲ የሚባለው ነገር ሐቅ ነው ማለትም አለ ብለን እናምናለን አሉ ኢማሙ ጣሃዊ ግልጽ ነው አርሽና ኩርሲ አለ ብለን እናምናለን طبعا ان شاء الله باذن الله تبارك وتعالى يمنا نغيراتون زلاي يمتقسون القران انقصوت كنسون راونا كنا اياو انصفالنا ابشروا بارك الله فيكم عايزاتكم من شي غير لو حق حقنا الله سبحانه وتعالى من على سوره البروج انقص 15 لاي سيناجر ذو العرش المجيد على الله يا عرش تعلق عرش بالبيت هنا على الله سبحانه وتعالى በሌላ ላይ ደግሞ ምን አለ ሱረቱል ጋፊር እንደዛው አቀረ ረፊዑ الدرجات ذل عرش يعرش بالبيت على ሱረቱል ጋፊር አንቀጽ 15 ላይ ማለት ነው እንግዲህ አርሽ ለመኖሩ ነው ማለት በአርሽ ለመኖሩ ያደረጉት ማስረጃ ነው እንደዚሁ ሱረቱል ሙእሚኑን ላይ ደግሞ አንቀጽ 116 ላይ لا اله الا هو ከርሱ በቀር በትክክል የሚመለክ አምላክ የለም ረቡል አርሽል ከሪም አለ የታላቁ ዙፋን የተከበረው ዙፋን ባለቤት ነው አለ። ሱብሃንአላህ አልዓዚም። ሱረቱ ጧሃ አንቀጽ 5 ላይ ደግሞ ምን ይላል? አርህማኑ አለል አርሽ ስተዋ ይላል። ሱብሃንአላህ። ሱረቱ አዕራፍ ላይ ደግሞ ምን ይላል? ስተዋ አለል አርሽ ይላል። 54 ላይ ማለት ነው። በሌላ የቁርአን አንቀጽ ሱረቱ ነምል አንቀጽ 26 ላይ ደግሞ ምን ይላል? አላሁ ላ ኢላሃ ኢላሁ አላህ ከእርሱ በቀር በትክክል ሊመለክ የሚገባ አምላክ የለም አለ። ረቡ ልአርሽ ልዓዚም አለ የትልቁ አርሽ ባለቤት ነው ይላል። ወየሕሚሉ ልአርሽ ረቢከ ፈውቀሁ ቢየውመ ኢማንያ በሌላ የቁርአን አንቀጽ ወተረ ልመላኢከተ ሓፊነ ምን ሐውል ልአርሽ ዩሰቢሑነ ቢሐምድ ረቢህም ማለት ግን እዚህ ቦታ ላይ አሁን የማቀርባቸው ማስረጃዎች አላህ ከአርሽ በላይ ለመሆኑ አይደለም። አርሽ የሚባለው ነገር እና ኩርሲ የሚባለው ነገር ሐቅ ለመሆኑ ነው። ያንን በሌላ ላይ ብልብል እንለው ነው። አሁን እዚህ ላይ ምንድን ነው? ወልአርሽ ወልኩርሲዩ ሐቁን ባለው ላይ ነው አሁን እየተነጋገርን ያለ ነው ማለት ነው። እና ምን አሉ ደግሞ የተጨነቀ ሰው በምን አይነት መልኩ ዱዓ ማድረግ እንዳለበት የአላህ መልእክተኛ ሲናገሩ ላኢላሃ ኢላላህ ከእርሱ በቀር በትክክል የሚመለክ የለም አልዓዚሙ አልሐሊም ቻይና ማይክል ስታቸው አንዳንድ ጻፍ ጠብዓን ማይክ የምትፈልጉ ከሆነ ወይም ጥያቄ ካለ لا اله الا الله العظيم الحليم قالوا الله سبحانه وتعالى هيالنا شاي لا اله الا الله رب العرش العظيم لا اله الا الله رب السماوات ورب الارض ورب العرش الكريم يصح البخاري و مسلم لا يتتكسوا حديث ሁለት ቦታ ላይ የመጀመሪያው رب العرش العظيم በሁለተኛው ላይ رب العرش الكريم ስለአለ አርሽ መኖሩን ጥሩ ነው የምገልጻቸው የቁርአን አንቀጾቹን ላንብብልህ። ያኒ እንደዚሁ አባስ ኢብኑ አብዱል ሙጠሊብ ያወሩት ሐዲስ አለ ኢማሙ አህመድ ናቸው የዘገቡት። قال عباس بن عبد المطلب قال رسول الله صلى الله عليه وسلم يا الله ملكتنا قالوا هل تدرون كم بين السماء والارض በሰማያትና በምድር መካከለ ምን ያክል ልዩነት እንዳለ ታውቃላችሁ ብለው ጠየቁ አላህ መልእክተኛ። ቃለ ብለው አሉ قلنا الله ورسوله اعلم اللهنا መልእክተኛው ናቸው የሚያውቁት ሲሉ قال بينهما مسيره 500 سنه 500 ዓመት ያሰዳል በሰማይና በምድር መካከለ። በመቀጠል ምን አሉ? ወሚን ኩሊ ሰማይ ኢላ ሰማ ከአንዱ ሰማይ ድረስ ያለው ደግሞ መሲረቱ 500 ሰና 500 ዓመት ያሰዳል ካሉ በኋላ ወኪሰፉ ኩሊ ሰማ ያንዱ ሰማይ ድንዳሜና ወፍረት ራሱ መሲረቱ 500 ሰና 500 ዓመት ይሆናል አሉ። ወፎቀ ሰማ ኢሳቢአ ከሰባተኛው ሰማይ በላይ ባህሩን ታላቅ ባህር አለ بين اسفله واعلى برسنا በበታቹ መካከል كما بين السماء والارض እንደዚሁ ያ 500 ዓመት የሚያስ ከታችኛው ሰማይ ከሰባተኛው ሰማይና እስከ ዋው ድረስ ደግሞ سبحان الله ثم فوق ذلك العرش ከዛ ከባህሩ በላይ እንደገና አርሽ አለ بين اسفله واعلى كباك بتنشنا بمكاكلنا ومكاكل ياله ደሞ كما بين السماء والارض 500 ዓመት የሚያሰዳለ والله فوق ذلك الله ከዛ በላይ ነው። ይሁን እንጂ ግን ليس يخفى عليه من اعمال بني ادم شيء قالوا طيب الزله عند ترطاري ያለ احباشوች የሚያነሱት الله تعرش በላይ ነው አይደለም ስትላቸው ونحن اقرب اليه من حبل الوريد ብሎ ይለም ከደምገ ላ እሱማ بعلمه በውቀቱ ነው። ምን አሉ? ليس يخفى عليه من اعمال بني ادم ከበኒ አደም የሚሰወርበት ነገር የለም። ኢማሙ ዳውድ ተናግሮታል ይሄን ሐዲስ፣ ኢማሙ ትርሚዚ ተናግሮታል፣ ኢማሙ ኢብኑ ማጃህ ተናግሮታል፣ ኢማሙ አህመድ ተናግሮታል፣ ኢማሙ አልበሃቂ አልአስማኡ ወሲፋት ላይ ተናግሮታል። ሱብሃንአላህ ብዙ ሐዲሶች አሉ ማለት ነው። طبعا ይህን ያህል በዚህ ላይ ከተነጋገርን ወደፊት ትንሽ ብንቀጥል ይሻላል መሰል ከሰዓቱ አንጻር የሚቀጥለው ነጥብ ይሄ ጋር የተያያዘ ስለሆነ አርሽና ኩርስይ ላይ ብቻ ትኩረት አድርገን ኩርሲ ላይ እንትን እንነጋገር እስቲ እና አርሽ ለመኖሩ የተጠቀሱት አሐዲሶች ናቸው አልሙሂም እነዚህ። ሌላው ኩርሲ የሚባለው ነው። ኩርሲ የሚባለው ለመኖሩ ማስረጃ ቆሉ ላህ ተባረከ ወተዓላ ወሲዐ ኩርሲዩ ሰማዋቲ ወልአርድ፣ ይህ ኩርሲዩ ሰማያትንና ምድርን ሰፍቷል አሉ። ሱብሓነላህ። አብዱላህ እብኑ አባስ ሲናገሩ እብኑ አቢ ሼባም ያወሩት ነው። ወሲዐ ኩርሲዩ ሰማዋት ስላሉ ሲናገሩ አነሁ ቃለ አልኩርሲዩ፣ ኩርሲይ የሚባለው መውዲዑ አልቀደመይን ወልዓርሹ ላ የቅዲሩ ቀድረሁ ኢላ ላሁ ተዓላ። ሱብሓነላህ። ኩርሲይ የሚባለው የአላህ ሱብሓነሁ ወተዓላ ዙፋን ነው። እርሱ አርሽ የሚባለውን ነገር ግን ማለት ውሳኔውን ከአላህ ስብሓነ ወተዓላ የሚያውቀው የለም ከእርሱ በቀር ማለት ነው። ይህ በአብዱላህ ብን አባስ ያወሩት ሐዲስ ነው። አቡዘር ሲናገሩ ምን አሉ? ሰሚዐቱ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሲሉ ሰምቻቸዋለሁ። መል ኩርሲዩ ፊል አርሽ አሉ። ኩርሲይ የሚባለው በአርሽ አንጻር ሲታይ ኢላ ከሐለቀትን ሚን ሐዲድን ኡልቅየት በይነ ዘህሪ ፈላት ሚን አልአርድ፣ ትልቅ ሜዳ ላይ አንዲት የብረት ቀለበት ትንሽ ጣል ብትደረግ በዛ እንደዛ ነው የሚታየው ኩርሲይ። ሱብሓነላህ። ወማ ያዕለሙ ዝኑደ ረቢከ ኢላ ሁወ። በመቀጠልም ከባድ የሆነውን መሰአላ አነሱ። አሁን ይሄ የተነጋገርንበት ነገር ሁሉ ስለ ስቲዋ አይደለም የተነጋገር ነው። ልብ በሉ፣ አላህ ከአርሽ በላይ ስለመሆኑ አይደለም የተነጋገር ነው። እኛ እየተነጋገርን ያለ ነው አርሽና ኩርሲይ አለ ብለን እኛ አህለሱና ወልጀማዓዎች እናምናለን ለማለት ነው። ግልጽ ነው። በመቀጠል ምን አሉ ኢማሙ ጣሐዊ? ወሆ ሙስተግኒን አን ልዓርሽ፣ ከአርሽ የተብቃቃ ጌታ ነው። ወማ ዱነሁ፣ ከአርሽም በታች ካለው ነገር በሙሉ የተብቃቃ ነው አሉ። ሙሒጡን ቢኩል ሸይ፣ ልብ በሉ በሁሉም ነገር ላይ ያካበበ ጌታ ነው አላህ ማለት ነው። ግልጽ ነው። ሙሒጡን ቢኩል ሸይ፣ አላህ በሁሉም ነገር ላይ ያካበበ ነው ካሉ በኋላ ወፈውቀሁ አሉ። ወፈውቀ ኩል ሸይ፣ ከሁሉም ነገር በላይ ነው አሉ። ተመልከቱ፣ ልብ በሉ። ዝህ ላይ አላህ ከርሺ በላይ መሆኑን ግልጽ ባለመልኩ እየተናገሩ ነው። ነገር ግን አህባሾች የሚያመጣት ጥያቄ አለች። አላህ ከአርሺ በላይ ነው ማካል አርሺ ከጅላል ማለት ነው እንዳይሉ በፊት ምን አሏቸው? ሙስተግኒን አኒል አርሽ፣ ከአርሽ የተብቃቃ ነው። ወማዱ ነው፣ ከአርሽን በታች ካለው ከሁሉም ነገር የተብቃቃ ነው። ሙሒጡን ቢኩል ሸይ፣ ሁሉንም ነገር ያካበበና የተቆጣጠረ ጌታ ነው ካሉ በኋላ ወፈውቀሁ፣ ወፈውቀ ኩል ሸይ አሉ። ከሁሉም ነገር በላይ ነው አላህ ያለው። ሱብሓነላህ። ማለት ትርጉሙ አልሙሂም አነሁ ሱብሓነሁ ሙሒጡን ቢኩል ሸይ፣ አላህ በሁሉም ነገር ላይ ያካበበና የተቆጣጠረ ጌታ ሲሆን ወፈውቀ ኩል ሸይ፣ አላህ በሁሉም ነገር ላይ ለማካባቡ ለምንድን ነው ማስረጃው ከተባለ ሱረቱ ፉሲለት አንቀጽ 54 ላይ የተጠቀሰ የቁርአን አንቀጽ አላ አላህ ንቁ አዋጅ ስሙ ኢነሁ ቢኩል ሸይን ሙሒጥ፣ በሁሉም ነገር ላይ የተቆጣጠረና ያካባበ ጌታ ነው አለ። ሱረቱ ኒሳ አንቀጽ 126 ላይ ሲናገር ደግሞ ምን አለ? ወሊላሂ ማ ፊ ሰማዋቲ ወማ ፊ ልአርድ፣ በሰማያትና በምድር ያለ ነገር ሁሉ ለአላህ ነው። ወካነ አላሁ ቢኩል ሸይን ሙሒጣ፣ አላህ ስብሓነ ወተዓላ በሁሉም ነገር ላይ አካባቢ ነው። ግን ከአርሽ ተመልከቱ የተብቃቃ ነው። እርሱ ግን ከአርሽም ሆነ ከማንኛውም ነገር በላይ ነው፣ ከላይ ነው ያለው አላህ አሉ። አህባሾች ያነሱታል። ከአርሽ በላይ ነው ስትሉ እናንተ አላህ ስብሓነ ወተዓላ ሙሕታጅ እያደረጋችሁት ነው፣ ከጃ እያደረጋችሁት ነው ይላሉ። ልብ እንበል እዚህ ላይ፣ አሁን በደንብ መነጋገር አለብን እዚህ ላይ። እጅ እያወጣንም ብንጠያየቅ ጥሩ ነው፣ ያሉትን የቁርአንና የሐዲት ማስረጃዎች ጥቅስ ካደረግን በኋላ ማለት ነው። ومن المعلوم ولله المثل لا من جزم الله تلقوا مثال من مزو جم مثال يستعجوا يعني نجر كلاي مهون كتاش كالو مكجرون عندما ملكت مالنا أن الواحد منا إذا كان عنده خردلة لمثال أنت يقوم منظر فرعي الله النبل إن شاء طببها ياتي يقوم منظر فرعي لمثال كفلك تجبل الله وأحاطت قبضته بها سبحان الله وأحاطت ما لست تجبل أنت وضعتها وإن شاء جعلها تحته سبحان الله وهو في الحالين مباين لها من ما ينجن من تقوي الله تشوم جن عين عليها فوقها من جميع الوجوه كالصعب العين وياله الجيم لا ذرك تقوض التركات كتاتش ما ذرك تقوض التركات ياله كالصعب من ميك الجلك ياله جن أنت قر من جن من تكلم على النوم فكبر العظيم الذي لا يحيط بعظمته وصف واصف فلو شاء لبر السماوات والأرض اليوم وفعل بها كما يفعل بها يوم القيامة فما بالك برب الأرض والسماوات كعرش بلاي نيسل ين ما قال ما كجي كجر المالتنا والناس لازم كعرش بلاي مون عنك أبل من يبالو نقر مالنا سبحان الله إنا لله وإنا إليه راجعون ليلا مثال يلا من دون ليلا مثالي لمثالي قول العالي فوق السافلي كلا يال نجر كتا يال نجر لا يلزم أن يكون السافل حاويا للعالي محيطا به حاملا له كتا يال نجر كلا يال نجر تقوط عطاري نو مالت هذا اللب محيط نو مالت هذا اللب كلا يال نجر تشكم وطال مالت هذا اللب ولا أن يكون الأعلى مفتكرا إليه تلايا لو نقر كتاتشا لو نقر كجلال المالات هذا لم فانظر إلى السماء استود سماء الملكات كيف هي فوق الأرض كمرت بلايا دلة من دي وليست مفتقرة إليها نقر قن سماء كلاينو مدر كتاتشنو سن مدر سماء كمدر كجلال المالات سبحان الله فالرب تعالى الله سبحانه وتعالى أعظم شأنا كهلم تلكنا وأجل من أي الزم من علوه ذلك الله سبحانه وتعالى كعرش بلاينو سنل كالونك يكجل على مالكاتش نعلم بل لوازم علوه الله سبحانه وتعالى كعرش بلاينو سنل يمن ردونا كخصوصية يمن جنزبو من خصائصه هو حمله بقدرته للسافلي سبحان الله كهلم بلايه مهنو كهلم بلايه مهنون يناس ردانو مالنو أما إمام الطحاوي كعرش بلاينو سيلو كفطورا بلاينو سيلو انجري تملكته من الله فقال تعالى وهو طاهر إرس الشنافين على فوق عباده كذي جمرا انجري من نصاف المصاف يلبسه النزين القرآن عن كسوش صاف مكنياتهم الله كعرش بلاينو يمياس ردو القرآن عن كسوش ناتشو عندنا بصيغة الفوقية ينقر على الله تعرش بلاي مهور بتلاي ملكنهم من نقره من على سورة الأعلى سورة الأنعام كأنكز عسرى سمنت اسكسل سعن ددرس رقم الله سورة الأنعام كأنكز عسرى سمنت كأنكز عسرى سمنت اسكسل سعن دبالله لأي مالتنو من الله سبحانه وتعالى وهو القاهر إرسو الشنافينو فوق عباده كبارتشم بلاينو بهل ميهن بقدرة ميهن كهلهم بلاينو الله سبحانه وتعالى يعلم على النو عندنا سورة النحل أنكز أمسالي من الله يخافون ربهم يتاتشون المفارسون من فوقهم كبلا يتشوي اللسيهون إلى الله سبحانه وتعالى قلتنا إن ينجدي الله سبحانه وتعالى كعش بلاي مهون يناس ردانهم على النو عبد الله حرد الله عنه يالهم انتنا الله قطم علم على النو صدفوش كعش بلاي مهون يناس ردان قطبتي هونو شهدت بأن وعد الله حق وأن النار مثوى الكافرين مالت الله مالي الله سبحانه وتعالى قال كده مهون مسكر اللهني ساتن አለ። የካሃዲኖች መኖሪያ ነው። وأن العرش فوق الماء طاف وفوق العرش يالا كعرش بلايجن رب العالمين يا علامات فطاري على بلو تناجر الى عند ذو حسان بن ثابت يتناجروا نغغر على شهدت باذن الله اني بالله فقاد من بالله فقاد مسكر الله ان محمدا محمدكو رسول الذي فوق السماوات من علو كسمات بلايا اللو جيتا ملكتنا مولون مسكرا له وأن أبا يحيا ويحيا له نبي الله زكريانا نبي الله يحيا كلا له عمل من ربه متقبل تقبل هنا يا الله زند سران دالله چون له وأن الذي عاد اليهود ابن مريم يا أيهود يمتألوت يا مريم لجي عيسى رسول أتى من عند ذي العرش مرسل سبحان الله كعرش جيتا زندي تلاك مهونو نمع من عدله وعلو وأن أخ الأحكاف إذ كان في المهم الزبوط على يتفلقه من دنو رسول الذي يزا جيتا على بيتنو فوق السماوات يعلونو كسماعات بلاي سبحان الله يهنسي سموي الله ملك تقالوا وأنا أشهد إنهم لرأسوا مسكر عدلهم يعلو سبحان الله لنا وصح المسلم يعرض حديثنا والأول على الله ملك تنيا مالت أنت الأول فليس قبلك شيء كانوا مالا وأنت الظاهر فليس فوقك شيء أنجي وانت جيت عنه كبلاي من من يجري اللهم معلو سلز وفوق كل شيء يصير إمام الطحاوي يهنن يقرعنا انكز ما سرجا بما درقنا ومعلنا ليلو بني قريضة وشلاي بتدرق الحكم لاي سعد بن معاذ والثاني سيسات من علي الله من التنيا لقد حكمت فيهم بحكم الملك من فوق سبع سماوات هالو إمام البخاري يارد حديثنا سوسمة وثلاثة رات قطر حديث لاي يتناقرتنا من فوق سبع سماوات هالو الله سبحانه وتعالى تعارش بلاي ويسات قون حكم لك بيزانو يا رب ربما ساعتهم تقبل مثلا الله هي نستقصى ما درجة يتشالن مثلا زو لا يقوم من بعد اسم الكونة قبل ما مار الشلال يا جماعة الخير ولا نكتر ما يكفري جزاك الله خير يعني تيجيك ويتنا انتنا تمرت تيجيك لا يمت تيجيك أنا بربنا طبعا زاري سلستيو أنا برمن جارينا بربنا قم بيهانو مستاذ أبو محمد سلانا السوت أنا سؤاله عندما يعملون المعاصي بعض الناس عندما سوچ وانجل سيسارو يستدلون بذلك على قضاء الله وقدره يزم زموتن يسارال الله شتبين ويلال وعندما يعملون الأعمال الصالحة تروم الكام من بمي سرابك زيد امو مني هنال سبحان الله يكونوا قدريا لا يؤمن بقضاء الله يزاني اني اند زادرجي اني اند سرچولا لا بفصم الله بمجمريا يسول لجي ياندندو طرون النقو نغير لزه نبر تنانتنا تاستاوسو كونا قضاء كونينا قضاء شرعي يميلون يا ابراراوت يا اينت طياقي اند اينسا نبر مالنو ياو طياقيون يطيقو لج سلال نبر ليون يشلال استاذ ابو محمد هين طياقي يقربو المهم نمالك يفلكوت من دنو الله سبحانه وتعالى عند النجر قدروا المال من دنو يجدي ان المسرات على به بلو وصلوا بهذا المال انو لا من عينت نجر اندمي سارا اوكو صفوت الله من عينت نجر اندمي مرت يوكال انا اعطيكم مثال مثال سات اتشوهالو لمثالي تلك اورا قدان علي من دنو بامار المنبال የቀለበት መንገድ ነው የሚባለው ምንድን ነው የሚባለው ማድሪ ምን እንደሆነ ሆና ትንሽ አማርኛ ያጥረኛል ተባለ ነው ያትልhat እዛ ቦታ ላይ ሶስት መገናኛ አንድ አንድ ጊዜ ፓስ ፒያሳ ላይ የሩት መንገድ አይታች ታቃላችሁ አምስት ስድስት አላችሁ ማለት ነው አንድ የሹፍርና መኪና መንዳት የሚለማመድ ልጅ በዚህ በፈለክበት ሄድ አልኩትና እኔ ግን በየትኛው መንገድ እንደሚሄድ አውቄ በፊት ሰፍሻለሁ ያ ማለት በዛ ሱ መርጦ በሚሄድ በመንገድ እንዲሄድ አስገድጄ ጆት ነው ከላ ፍመከላ ጥርት ያለ ምርጫ አላህ ሰጥቷታል እሱ አላህ فألهامها فجورها وتقوى ትክክለኛው መንገድ አስተንት ነው ባህ የሚያደርጉበትና የሚመሩበት ነፃ የሆነ አእምሮ ሰጥቷታል የሚያስብበት قد افلح من ذكرها وقرا من دسها نفسን ተቀጣጥሮ በመጥፎና በጥሩ ሊያሰዳት እንደሚችል አላህ ተናግሯል እዚህ ላይ يلسنو بل إذا القرآن أنكس فمن شاء فليؤمن ومن شاء فليكفر بالله الحمد وتعالى إذن بني آدم عندنا بإسلمنا أستسرب يسو لجن ببالو نقر ليس كخرقة معلقة على الهواء بايرا يتنطلب طلب درد شركنا نفاس اندفلق يميش كركرو سيهان الله سبحانه وتعالى له قدرة ችሎታ ሰጥቷታል ወለሁ ኢራዳ የራሱ አስተሳሰብ ሰጥቷታል ወቢሙጅቢ ذلك በዚህም አካባቢ የትምል አምሩ ቢልማሩፍ ወነይ አንል ሙንከር አልሙሂም ለጥያቄው መልስ እንዲሆን ብቻ ነው እንጂ በዚህ ዙሪያ ላይ ብዙ ማብራሪያ ነሰጥም ምክንያቱም የትናንትና ትምህርት ስለሆነ ነው ማይክ ፈሪ ግን እኔ ከተራhallኝ አሁን በዛሬው ትምህርት ላይ መነጋገር ከቻል ጥሩ አለበለዚያ እንቀጥልም የምትሉ ከሆነ طبعاً نجم بنكتل جين يهن نتمرتنا ومنكتل بس تأذر علي وأحباشوك بس زوري على بزو عند عند مطفونا قرس لن يانسو ما يكفري وعند ما كنا أفريكا ياك الله أخي قصنا يتشوي قرآن أكثر شما كاكل يخافون ربهم من فوقهن يالو وهو القاهر فوق عباده يالو يقرآن أنكس على المسالي للاو التصريح بالعروج إليه كتاج ودلاي اندم يوطو الله يتناق ربتنا تعرج الملائكة على الله ملائكوش توت عالج والروح منفس إليه ودسو عرج إليه مال الصعادة إليه ودسو والتعمالنا ማለት ከታች ወደ ላይ ማለት ነው ያላህ ብቻ ሰለላሁ ዐለይሂ ወሰለም ፈያሩዱ الذي بات فيكم فيسالون ግልጽ ነው መልክተኛ ሲናገሩ يتعاقبون فيكم ملائكه بالليل وملائكه بالنهار አሉ ሱረቱ المعارج አንቀጽ 4 ላይ ያለው ነው አሁን ደቀስኩላችሁ ሐዲሱ ደግሞ ሆን የማብራራው ኢማሙ ሙስሊም 555 ላይ ያለው ነው አሁን እናነብላችሁ ኢማሙ አልቡኻሪ ሐዲስ ነው የሌሊትና የቀን መላእክቶች ይተካካሉ አሉ ወይስ ተሚዑነ في صلاة العصر وصلاة الفجر صلاة الفجر ላይና صلاة العصر ላይ ይከማቻሉ ካሉ በኋላ ثم يعرج الذين باتوا فيكم سبحان الله እናንተ ዘንድ ያነጉት የነበሩት ወደ ላይ ይወጣሉ አለ ስለዚህም ተአሩጁል መላእክቱ መላእክት ተወጣለች አለ ብዙ ስለሆኑ ነው ሴት ስለሆኑ አይደለም በነገራችን ላይ በተአኒት የሚጠራቸው فيسألهم الله يطيقاቸዋል وهو أعلم بهم الله በሁሉም ነገር ያውቃል ግን ይጠይቃቸዋል كيف تركتم عبادي ባሮቼን ምን ላይ ተዋቸዋቸው فيقولون تركناهم وهم يصلون واتيناهم هم عندنا اني كلايني بنو راسو مناغرو بصيغه الفوقيه سوره النحل انقص 50 سوره الانام ك 18 اسك 50 اسك 71 اكابي درس يتتقسوا ليلو دمو بعروج بقطتا ودلاي اندنوطو الله سبحانه وتعالى يالو سوره المعارج سال سعيد بن عذاب وقع يالو لهتنو انقص 4 لاي معناتنو ليلو በሱዑድ ላይ ነው ደሞ ቀጥታ ወደ ላይ እንደሚወጡ እዛኛው ላይ ዑሩጅ ነበር አይደል ያለው እዚ ላይ ደሞ ሱዑድ ነው ያለው ወደ ላይ መውጣት ማለት ነው ትርጉሙ የሱዓዱል ከሊሙ ጠይቡ አላህ መልካም ቃላቶች ወደ እርሱ ይወጣሉ አላህ ሱብሃነ ወተዓላ ወደ ላይ ሱዑድ ብሎ ማለት ሆ ሚን አድና ኢለል አላ ከላይ ወደ ታች ነው ሱብሃነላህ ሌላው አተስሪሁ ቢረፍዒሂ ባዕደል መኽሉቃቲ ሱብሃነላህ الله سبحانه وتعالى عندان دي فطواتين ودلين داوتاتشو من ناقرونو ودلين دانساتشو ودرسو لكا هوني انجري افريكا يتايقو عكا تايقو ستياكينو نبقى الله عيسى منالاتشو يا عيسى عالاتشو انت عيسى وهي اني ተውፊክ አላቸው። እኔ እኮ ገዳይህ ነኝ ወይም እንቅልፍ የምሰጠህ ነኝ፣ ወራፊዑከ ኢለየ ወደ ላይም ወደ እኔ የማነሳህ ነኝ አላቸው። አምስተኛ ማለት ነው፣ አምስት ነገሮች። ስድስተኛ አተስሪሑ ቢልዑሉው ልሙጥለቅ ዳሊ ዓላ ጀሚዕ መራቲብ ልዑሉው፣ እንደው እኔ በሁሉም ነገር ላይ የበላይ መሆኑን የተናገረበት ነገር አለ። ምን አለ አላህ ስብሓነሁ ወተዓላ? ዛተን በዛትም ይሁን ወቀድረን በኃይልም ይሁን ወሸረፈን በክብርም ይሁን ከሁሉም ነገር የበላይ መሆኑን ተናገረ። ሱረቱል በቀራ አንቀጽ 255 ላይ ምን አለ ሲናገር፣ ወሁወል ዓሊዩል ዓዚም እሱ ታላቅና የበላይ ነው አለ ሱብሓነላህ። ወሁወል ዓሊዩል ከቢር አለ ሱረቱ ሰባ አንቀጽ 23 ላይ ኢነሁ ዓሊዩን ሐኪም አለ እርሱ የበላይና ጥበበኛ ነው ሱረቱ ሹራ አንቀጽ 51። ስድስተኛ ሰባተኛ አተሽሪሑ ቢተንዚል ልኪታብ ሚንሁ ቁርአንን ከላይ ወደ ታች ማውረዱ ነው። ቃለ ላህ ተንዚሉ ልኪታብ ሚን አላህ ልዓዚዝ ልዓሊም ሱረቱ ዙመር አንቀጽ አንድ ላይ እንደዚ ሱረቱ ሀፊር አንቀጽ ሁለት ላይ ተንዚሉ ልኪታብ ሚን አላህ ልዓዚዝ ልዓሊም አለ ላህ። ሱረቱን ፉሲለት ተንዚሉን ሚን አራሕማን ራሒም አዛኝና ሩህሩ ከሆነ ጌታ የተወረደ ነው አለ። እሱ ከላይ ስለሆነ ነው እንወርደው። ሌላ ተሐኪሚን ሐድ አለ አላህ ደሞ ላይ ቁርአን አንቀጽ ላይ ሱረቱን ፉሲለት አንቀጽ 42 ላይ ቁል በላ አለ አላህ ስብሓነ ወተዓላ ነዘለሁ ሩሑ ቅዱስ ማለት መንፈሱ ቅዱስ አወረደው ጅብሪል ዓለይሂ ሰላም ሚን ረቢከ ቢልሐቅ ከጌታ በእውነት ሱረት ናህ 102 ላይ ሐሚም ወልኪታብ ልሙቢን አለ ኢና አንዘልናሁ ፊ ሌይለት ሙባረካ በተባረከችው የቁርአን አንቀጽ ላይ አወድ ነው ሱረቱ ዱኻን ከአንድ እስከ አምስት ላይ ያለው ነው። ይሄ ኢና ኩና ሙንዚሪን ፊሃ ዩፈረቁ ኩሉ አምርን ሐኪም አምረን ምን ዕንዲና ኢና ኩና ሙርሰሊን ሱብሓነላህ። ኢና አንዘልናሁ ፊ ሌይለት ሙባረካ የሌለተ ልቀድር ጊዜ ማለት ነው። ሰባት እንጨምር። ስምንተኛ ሱብሓነላህ አተስሪሑ ቢኽትሳሲ ባዕድ ልመኽሉቃት ቢአነሃ ዕንደሁ አንዳንድ ፍጡራኖች እኔ ዘንድ ናቸው ብሎ አላህ በግልጽ መናገሩ ነው። ወአነ ባዕድሃ አቅረቡ ኢለይህ ሚን ባዕድ አንዱ ከአንዱ እኔ ዘንድ ቅርብ ነው ብሎ መናገሩ ነው አላህ። ቃለ አላህ ኢነ ለዚነ ዕንደ ረቢከ አለ አላህ እነዛ ጌታ ዘንድ ያለው ላያስተክብሩን የሚለው ሱረቱ አዕራፍ 206 ላይ እንደዚሁ የአላህ ምትን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነሁ ዐንደሁ ፈው ከተበ ረብኩም ዐላ ነፍሲህ ረሕማ ፈውቀ ዐርሽ ብለ የተነጋገርንበት ማለት ነው። ዘጠነኛ አተስሪሑ ቢአነሁ ተዓላ ፊ ሰማእ እኔ እሰማይ ላይ ነኝ ያለሁት ብሎ ተናገረ። ዘጠነኛ እኔ እሰማይ ላይ ነኝ ያለሁት አለ። ፊ ማለት ቢማዕና ዓላ ስለሆነ ማለት ነው። ሱብሓነላህ አአሚንቱም መን ፊ ሰማእ አለ አላህ ሲናገር ሰማይ ላይ ያለን ጌታ አመናችሁን አየኽሲፈ ቢኩም ልአርድ ፈኢዛ ሂየ ተሙር ፈኢዛ ሂየ ተጠሪቡ ማለት ነው የምትንቀጠቀጥ ስትሆን ማለት ነው። አስረኛ አተስሪሑ ቢልኢስቲዋኢ መቅሩነን ቢአዳት ዓላ ማለት እስቲዋ ያለው ብዙን ነገር ያስይዛል። ከሶስት ከአራት በላይ ትርጉም አለው። እስተዋ ብሎ ለምሳሌ ኢላ ከመጣ አሰበ ማለት ሊሆን ይችላል። ምን አለ አላህ ኸለቀ ሰብዐ ሰማዋቲን ፊ ሲተቲ አያሚን ሱመ እስተዋ ኢለ ሰማ ካለ ቀሰደ ኢለ ሰማ ወደ ሰማይ አሰበ ማለት ነው። ሌላው እስተዋ ብሎ ደግሞ ጸጥ ካለ ቢማዕና ከሙለ ሞላ ማለት ነው፣ በምንም ካልተራመደ። ለምሳሌ ቃለ አላሁ ተባረከ ወተዓላ አላህ ሲናገር ምን አለ ወለማ በለገ አሽደሁ ወስተዋ አተይናሁ ሑክማ አለ ማለት በደንብ ደረጃ ላይ ፈስተዋ አላ ሱቅህ ዩዕጅቡ ዙራ በደንብ ጠነከረ ደረጃው ላይ ደረሰ ደረጃውን ጠበቀ ለማለት ሊሆን ይችላል። እስተዋ እስተዋ ቢማዕና አላ ተፋ ሊሆን ይችላል ማለት ከሁሉም በላይ ለመሆኑ ሊሆን ይችላል። በአላ ከተራመደ ነው እሱ ታዲያ قال الله الرحمن عرش استوى سبحان الله ثم استوى على العرش الرحمن فاسأل به خبير سبحان الله አስር ይበቃናል? እንጨምሮ ላይ ይበቃናል? አስተያየት እንጨምሮ ላይ ይበቃናል? ጠይብ የኑር ጀናን እንስማና አስተያየቷን ይጨመር ካሉ እንጨምራለን። ኢንሻአላህ ደግሞ በአርሽ ዙሪያ ላይ ካለው እስቲዋ ዙሪያ ላይ ይበቃል ካላችሁ ደግሞ ኢንሻአላህ ሌላ ጥያቄ እና መልስ መያዝም ይቻላል። ማይክ ፍሪ። ሰላም አለይኩም። እንዴት ደረሰ? አይሰማችሁ? ይጨመር ነበር ኡስታዝ ያሉት፣ ያው ከማይክ ላይ ወረዱ እንጂ እንዲጨመር ነበር የፈለጉ ሰዎች እና እርሶ ያው ከማይክ ላይ ወረዱ። እና የኔ ጥያቄ ምንድነው? አላህ ሱብሃነ ወተዓላ አይሰማም? አሁን ይሰማል በደንብ። ትንሽ ቮሊዩም ልጨምር። አላህ ሱብሃነ ወተዓላ ያው ከአርሽ በላይ ነው እና ከሰባተኛው ሰማይ በላይ ደግሞ ያው ትልቅ ባህር አለ። ትልቁ ባህር ያው ከትልቅነቱ የተነሳ በሰማይና በምድር መካከል ያለውን ያህላል ማለት ነው። ከዛ ከባህሩ በላይ ነው እነዚህ ስምንት መላኢካዎች ያሉት ማለት ነው። ማለትም አርሹን የአላህ ሱብሃነ ወተዓላን አርሽ የሚሸከሙት ከስምንቱ ከዚህ ከባህሩ በላይ ነው ያሉት። ይሄን ማወቅ ፈልጌ ነው ኡስታዝ፣ ይሄን ለማወቅ ፈልጌ ነው። ጀዛኩሙላህ ኸይረን፣ አላህ ይጨምርልዎት ስራውን በሙሉ አላህ ይውደድልዎት። አልራሂም ይህታችን ጥያቄ ጥሩ ጥያቄ ነው። ወየሕሚሉ ዓርሸ ረቢከ ፈውቀሁም የውመኢዚን ሰማንያ አለ። ቢዱን ሸክ ጠብዓን ከባህሩ በላይ ናቸው። ሐመለተል ዓርሽ የሚባሉ አሉ። እነዛ ሐመለተል ዓርሽ የሚባሉት ከባህሩ በላይ ናቸው ወይ? ቢዱን ሸክ ጠብዓን። እና ሐመለተል ዓርሽ በነገራችን ላይ የረስተነው ነው እንጂ ሐመለተል ዓርሽ መብራራት ነበረባቸው። የአላህ ሙተን ሰለላሁ ዐለይሂ ወሰለም ሲናገሩ አንድ ጊዜ ምን አሉ? ኢማሙ አቡ ዳውድ ያወሩት ሐዲስ ነው። እሳቸው ሲናገሩ ኡዚነ ሊ አን ኡሐዲሰ አመለክ ሚን መላኢከቲ ላሂ ዐዘ ወጀል ሚን ሐመለቲል ዓርሽ፣ ዓርሽን ከተሸከሙት ስለ አንድኛው መላኢካ እንድነግራችሁ ፍቃድ ተሰጥቶኛል አሉ። ኢነማ በይነ ኡዙነይህ አሉ፣ ሱብሃነላህ በአንድ ጆሮ እና በአንድኛው ጆሮ መካከል ያለው ትልቀት ኢላ አቲቂሂ አሉ። ማበይነ ኡዙኒሂ ኢላ አቲቂሂ፣ በሁለቱ ጆሮቹና በትከሻው መካከል ያለው ስፋት መሲረቱ ሰብዒ ሚአቲ አሚን፣ ሱብሓነላህ 700 ዓመት የሚያሰድ ነው ብሎ ተናግረዋል። ያው ይሄ ግልጽ ነው። ጠባን የጠየቀችው ጥያቄ ትክክል ነው ለማለት ፈልጌ ነው። እና አስር ጠቅሰናል። ለምሳሌ አላህ ከአርሽ በላይ መሆኑን የሚያስረዱ አስር ጠቅሰናል። እንጨምር ያለው ሰው ማን ነው? እንጨምር ያለ ሰው ከአስሩ ሶስቶቹን መጥቀስ አለበት። እንጨምራለን የሚል ጠብአን ወረጥ እንጨምራለን የሚል ወላ ማአድሪ እንግዲህ ኑር ጀናም እንደሆነች ከአስሮቹ ማስረጃ ሶስቶቹን ከዛ አስር ማስረጃ ጠቅሻለሁ፣ እንደገና ሶስት ጨምራለሁኝ። ሶስት ጨምሬ እንደገና ጠይቃለሁ። አለይሰ ሚንኩም ረጁሉን ረሺድ፣ ወንዶችም ደግሞ ተሳተፉ እንደው። ሱብሃነላህ። ማይክ ፈሪ ኑር ጀና። ከሆነ አንዳንድ ጥያቄው ትንሽ ካልገባኝ አይሰማም? አሁንስ አይሰማም? አላህ ሱብሃነ ወተዓላ ከአርሽ በላይ ለመሆኑ ማረጋገጫ ነው የጠየቁት? ሌላ ጥያቄ ነው የጠየቁት? እስቲ ሰዎች ንገሩኝ፣ አንዳንድ ስጡኝ። እሱ ነው ጥያቄው? አዎ። ኦኬ። አላህ ሱብሃነ ወተዓላ ከአርሽ በላይ ለመሆኑ ሱረቱል ፉርቃን ማለት ነው አያ 59 አንደኛው መረጃችን ነው። ሱረቱል ዮኑስ አያ 3 ላይ ሶስተኛው አያ ላይ እንደዚህም ደግሞ ሱረቱል ጡሃ አምስተኛው አያ ላይ ተገልጿል። ሌላ ካስፈለገ ጨምራለሁ። እነዚህ ሶስቱ ስላሉ እነዚህን ጠቅሻለሁ። አሰላሙ አለይኩም። ብስሚላህ። ድጋሚ የመመለስ እድሉን እንሰጥሻለን። ኢንጂነር ጀና ጥያቄ ነበር። እኔ የጠየቅኩት አስር ማስረጃዎች ተናግሬ ነበር። አሁን አላህ ከአርሺ በላይ ለመሆኑ አስር ከነዛ ከአስሮቹ መካከል ሶስቱን ጥቀሱ ነው። አሁን ግልጽ ነው። አስር ማስረጃዎችን ጠቅሼ ነበር በተከታታይ። አሁን አላህ ከአርሽ በላይ ለመሆኑ ከነዛ ከአስሮቹ መካከል ሶስቱን ጥቀሱ። እኔ አሁን ከጠቀስኳቸው ሶስቱን ጥቀሱ ነው ያልኩት። ማይክ ፍሪ። ኑርጀና ጥያቄ አሁን ከግብ ድጋሚ ማይክ ይዘሽ ማብራራት ትችያለሽ። ይበትላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኑርጀና አጃላ ወጣችን እንግዲህ ናይ ላይክ ያስኩት ይሰማል ያ ጀማ ታስ ይሰማ። ኦኬ ካስር ውስጥ አላህ ኢንሳን ወደ ራሱ እንደሚወስድ አንድ፣ ሁለተኛ ደግሞ እናንዘልና ቁርአኑ ፊሌለቱል ምንድነው አላህ መሰለና ማለት ነው። ፊሌለቱል ማለት ቁርአንን በተባረከች ሌሊት የሚለው ነው። ሌላው ደግሞ አላህ ነፍስን ወደ ላይ እንደሚወስዳት ያው ነፍስን ወደ ራሱ እንደሚወስዳት ሶስት ያው ይሄን ያል ነው ማቀር ጨመር ከተባለ ኡስታዝ ጨምራለሁ። ይሰማል ያ ማይክ ፍሪ አንድ ልጨምር። እሺ ሶስተኛው ደግሞ ማለት ማንኛውም ህዋሳት ወደ ራሱ እንደሚወስድ እንግዲህ ነፍሳት ነው የሚባለው። እሱ ካለን ደግሞ መላእክት ሁሉ ማለት በሰማያት ሁሉ እንዳሉ የሚገልጽ ነው። ረሱላችን አለይሂ ሰላም ወደ ሰማይ የወጡበትም ሌሎ ሌሎችም አሉ። እንግዲህ ቀጥዬ ካስታወስኩት ያ بسم الله الرحمن الرحيم وندماچن افريكا تي في ما شاء الله يوندوچن سم على متقم بلو يمسلني يعني المهم ما بباسطو وين دمو بتچنيو تساتافي نو بس يعني حبباسط بارك الله جزاكم الله خير ما بتفكر ملس ملسوال انا اهون كن دغامي بززوريا لاي السو كتقساچو وسط كاسر مكاكل ثلاث يميتقس كاله دمو ወንድማችን አፍሪካ ቲቪ ከተቀሳቸው ውጭ ሶስት የሚጠቅስ ካለ ጅን ያውጣ። طبعا اذا ننጨምራቸው ማለት ነው ለምን አስሩንም طبعا ያዘው ሰው ወይም ደግሞ ያል ብዙዎች ስላልጻፉ ከዚህ በላይ ባንጨምር ይሻላል መሰል። ኢቫን خير ان شاء الله ጥያቄ ካላችሁ ጥሩ አለበለዚያ ያው ትምህርታችን በዛቁም ይሻላል። ምክንያቱም አሁን ብንጨምርባችሁ ተይለው ከ19 እስከ 20 ነበር የተባባልነው። ነገር ግን ያው ማይክፈሪ ኡስታዝ አቡ መሐመድ ዘክ ባክ ኡስታዝና አልዓዚዝ السلام عليكم ورحمه الله تعالى وبركاته ወንድሞች እህቶች ያው ኡስታዝ ሲመጡ ጽፋችሁ የምናገር ስለ ኩርሲ ስለ አሺ ጽፋችሁ ለናግራችሁ መናገር አቃታችሁ ዝም ብለን አዳም ተምህር ሆነ እኮ እነሱም እኮ ግዚያቸውን አቃጥለው ገንዘብ ከፍለው ይመጡታል እንቅፋቸው ጥለው ኡማውን ለማዳን ነው ሱባ ከሹባልን ወጣ ነው ለአባሽ ዳን ውረገረግ ነው አባሽ ከሙስሊሞናቸው ምን አረጉ እንደሚሉ ሰዎች አሉ። አባሽ እኮ ካፊሮች አሉ ሙስሊሞናቸው እና ከዚህ ለወጣ ስሉ የምትመሉትን ነው። እና እንደዛ ከሆነ ዝም ብለን ሁሉ ባንዴ ሁሉ ብንማ በንትባባ ዝም ብለን አዳም ተርሽ ሸምደደው ብነድ ምንም ለኛ የሚጠቅመና መሰለም ለሳቸውም ድካም ነው። እኛ ስናውቅ ግን አስተማሪ ተማሩ ሲመሉስለት ሲጽፉለት አስተማር ደስ ይለዋል ሞራል ወን ይነሳል። ተቀረገን ብለን አዳማጭ ሆነ ለነሱም ይደብራቸዋል ነው ምለውና ጀዛከላሁ ኡስታዝ ባረከላሁ ፊክ ያው يعني እንተማ يعني الله سبحانه وتعالى جزاك الله يعني نفعنا الله بعلمك ጥያቄ ካላችሁ ጥያቄ አውጡና ተናገሩ። እንግዲህ ያው ኡስታዝ ደግሞ ያው ኡስታዝም እንዴት እንደሆነ እና እንደዚያ ማለት ነቃ ነቃ በሉ ዝም ብለህ ነቃ አዳም ኦኬ ኡስታዝ፣ የኔ ጥያቄ አሁን ባስተማርከን ነው አላህ ሱብሃነ ወተዓላ ያው አርሽ ላይ ነኝ ብሎ ያው በብዙ አያ በቁርአን ውስጥ ተናግሯል እና በአህባሾች እንዴት ነው ይሄንን ወይም ሌላ እንትን የሚሉት ላይ አራህማ ላይ ሁሉ ቦታ ነው የሚሉ ወይም ቦታ የለውም የሚሉ ሰዎች እንዴት ነው እቺ አያቶች ላይክ የቁርአን አያ እንዴት ነው የሚያነቡት ወይም እንዴት ቢረዱት ነው? አላህ ራሱ ነው እስተዋ እና እሱን እንዴት ነው የሚረዱት የሚል ጥያቄ ነው። ሌላ ደግሞ ሁለተኛ ይሄ እንደዚህ በምንላቸው ጊዜ ላይክ አላህ አርሽ ላይ ነው ስንላቸው ጊዜ ልክ እንደ ክርስቲያኖች ካፍር ላይክ በሶስት ስላሴ አደረጋችሁት አላህን ቦታ ሰጣችሁት እና እንደ ሰው ነው የምታወሩት ይላሉ። ታዲያ ምን ማለት ነው ያለብን? አላህን አላህ ራሱ ነው ያለው ስትላቸው ጊዜ አላህን እሱት ብላችሁ ትጠሩታላችሁ ይላሉ። እኔ ያጋጠሙኝ አህባሾች ማለት እንደዛ ነው የሚሉ እና ምን እኔ እውቀቱ ኖረኝ አይደለም እና ምን ብለን ነው የምንመልስላቸው? ጀዛኩሙላህ ኸይር። ጥያቄ ግልጽ ከሆነ ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ የመጀመሪያውን ጥያቄ ተረድቼዋለሁ። የሁለተኛውን ጥያቄሽን ግን አልተረዳሁትም። ማይክ ይዘሽ ብትናገሪ ጥሩ ነው። የመጀመሪያ አህባሾች በጣም እጅግ በጣም ወሳኝ ነው። ለምሳሌ አላህ እኔ ከአርሽ በላይ ነኝ ብሏል። አህባሾች እንዴት ተረዱት ወይም እንዴት አነበቡት? በጣም ከባድ ጥያቄና ጥሩ ጥያቄ ነው። ሁለተኛውን ግን አልተረዳሁትም። ማይክ ይዘሽ ብታብራሪ በጣም ደስ ይለኝ ነበር። ማይክ ፍሪ እጅ አውጭና ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ይሰማል። የኔ ማለት እኔ አህባሾች ያጋጠሙኝ አህባሾች ማለት ነው እኔ ባለሁበት አካባቢ ስንት ራሱ ነው አርሽ ላይ እኔ ያለው ስላቸው ጊዜ እሱ ብለሽ በመጥራትሽ ራሱ ላይክ ያስከፍርሻል። እንዴት ላይክ እንደ ሰው እንዴት አልተሽ ትጠሪዋለሽ? አንደኛ ሁለተኛ ደግሞ ላይክ እንደ ካፊሮች በሶስት ስላሴ ላይክ እንደ ሶስት ስላሴዎች አብ ወልድ መንፈስ እንደሚሉት ካፊሮች ማለት ነው ክርስቲያን ላይክ ነን ብሊቨሮች እንደሚሉት እንደዛ አርግተሽ ነው የምትጠሪው ይሉኛል እና ይሄንን ሳ እንዴት ነው የምመልስላቸው? እዚህ ላይ ብታብራሩልኝ። ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ግልጽ ነው መሰለኝ ኡስታዝ። ማይክ بسم الله الرحمن الرحيم وصلى الله وسلم على رسول الله صلى الله عليه واله وصحبه وسلم اجمعين የህታችንን ጥያቄ በጣም አደንቀዋለሁ። የማደንቀበት ምክንያት ለምንድነው ካላችሁ ዘጠነኛው ምዕራፍ ላይ ሳብራራ ከተነጋገርንበት ትምህርቶች መካከል አላህ Subhanahu Wa Ta'ala ወይም አስረኛው ላይ አፍወን አተስሪሁ ቢልኢስቲዋ ማለት አላህ እኔ ከአርሽ በላይ ነኝ ሲል አላ የምትል ጨምሯል ማለት ነው። አሁን ለምሳሌ አርህማኑ አለል አርሽ ስተዋ ሲል አህለ ሱና ወልጀማዓ ምን ተረዳ? ከአርሽ በላይ መሆንን ነው የተረዳው። አንደኛ ከቋንቋ አንፃር ስቲዋ ብሎ አላ ከመጣ ለጥቆ ምንም ይሁን ከበላይ መሆንን ነው የሚያመለክተው። ይህ የአህለ ሱና ወልጀማዓ አቂዳ አረዳድ ነው። ለምን በሌላ የቁርአን አንቀጽ ላይ መነጋገር እንላለን? قال الله تعالى حكاية عن سفينة نوح عليه السلام سلسل نبي الله نوح سفينة سنناجر من على الله فاستوت على الجودي على فاستوت بلو مالت ከፋለች ያለና አለል ጁዲይ ጁዲ ከሚባለው ተራራ በላይ ኢቨን አስረኛው ነጥብ ላይ ሰምተሽ ከሆነ ሐቂቃ ለመናገር ጥያቄው ደስ ብሎኛል በጣም። አስረኛው ነጥብ ላይ ሰምተሽ ከሆነ እስቲዋን ለሶስት ለአራት አይነት ከፍዬ ነበር የገለጽኩት። አንደኛ እስቲዋ እስተዋ ብሎ በኢላ ከተራመደ እስተዋ ካለው ቃል ለጥቆ ኢላ ፊደል ከመጣ አሰበ ማለት ነው። ለምሳሌ ثم استوى الى السماء ማለት ከዛም ወደ ሰማይ አሰበ ነው ሊሆን የሚችለው። ግልጽ ነው? استوى ብሎ ደግሞ ጸጥ ካለ ደረሰ ወይም ደግሞ ጠነከረ ለማለትም ይሆናል። ማለት فاستوى على سوقه يعجب الذرع بل الى قران انقذ لما بلغ اشده واستوى اتينا حكما እንደሚለው። استوى ብሎ ደግሞ واو المعيه የሚባል አለ። استوى الماء والخشب قالوا عربوች ውሃውና እንጨቱ እኩል ሆነ ብሎ ማለት ውሃው ወደ ላይ ከፍ ብሎ እንጨቱ ጋር እኩል ሆነ ማለት ነው። ግን استوى ብሎ አላ ከመጣ ከላይ መሆንን ነው የሚያመለክተው ነው። ይሄ እንግዲህ የአህለ ሱና ወልጀማዓ አቂዳ አንጻር ነው። ከሉሃው አረብኛ አረዳድ አንጻር አንድ። ሁለተኛ ይሄን ቁርአን ሰለፎች ቁርአን በወረደበት ጊዜ ምን ብለው ነበር የተረዱት በሚለው ላይ ለምሳሌ ሁት ግጥሞችን ቀድም ተቀሽ ነበር። አንደኛ የአብዱላህ ኢብኑ ራህሃንና በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበረ ሱሐቢ ነው። በሁለተኛ ደረጃ እንደገና የሐሳን ኢብኑ ሳቢት። የአላህ ነብይ ሰለላሁ ዐለይሂ ወሰለም ሶስት ተላልቅ ሻዕሮች አሏቸው፣ ከዓብ ኢብኑ ማሊክ፣ አብዱላህ ኢብኑ ራህሃ፣ ሐሳን ኢብኑ ሳቢት። የሁለቱን ግጥም ተቀሽ ነበር አላህ ከአርሽ በላይ መሆኑን እንዴት እንደተረዱ ማለት ነው። አህባሾች ግን ነው ተረዱት። ጥሩ ጥያቄ። እነሱ አርህማኑ አለ አርሽ ስተዋ ማለት ትርጉሙ ስተውላ ማለት ነው አሉ። እዚ ላይ ልብ ብለን በመሰማማ ጥሩ ነው። እንዴት ከተባለ እነሱ አወለን ተዕጢልና ተህሪፍ የሚባል ነገር አላቸው። ተህሪፍ የሚባለው የአላህንና የአላህን ባህሪና ስሞቹን የሚጠቅሱ የቁርአን አንቀጾችና የሐዲስ አንቀጾችን ማለት ነው ማጣመም። እስተዋ ያለውን ለምሳሌ እስተውላ ብለው ነው የሚተረጉሙት። በአርሽ ላይ ስልጣኑን አረጋገጠ ማለት ነው ላም ይጨምሩባታል። ስለዚህም ከአርሽ በላይ ሆኑ ቀር ከአርሽ በላይ ነው መሆኑ ይቀርና ላም ሲጨመርበት ታሽን ስልጣኑን አረጋገጠ بمعنى طهر اشنف وغلب ማለት ነው። واستولى عليه ስልጣኑን አረጋገጠ ማለት ነው ይላሉ። ግልጽ ነው አባባሌ? ስለዚህ ይሄን አይነት ትንታኔ ይሄ እንግዲህ ምን ይባላል? የዘለ ተህሪፍ ይባላል። ማለት ተህሪፍ የሚባለው እነሱ ላይ ነው። ለምን ይህ እንግዲህ እነሱ ላይ ያለው ተህሪፍ ወደ ምን መሰላል ይሆናቸዋል? ወደ ተዕጢል። የአላህን ስምና ባህሪ እንዳይቀበሉ ነው ማለት ነው። وهذه يهتشكاد طريقه اليهود يهود يهودዎች መንገር ናት። الله سبحانه وتعالى من بلاچو ነበር ይኩል يهودዎችን وقولوا حطتن حطه ብላችሁ ግቡ ማለት ተዋረዱ خضوع ادرو حطه ብሎ አላቸው ሲገቡ من قالوا الناس حنطه نالوا الناس حنطالوا من قال له علماء نون اليهوديه تي قالوا هاي بنغراچن لاي مراجعه يعني ما فاسيه ويجيت ما درج يمفلق سو مايك يزو نو ويجيت ما درج يمشي يمشيلو انجي بتوقف عندهم طبعا مايك يزو مو وايت يشلال اذا علماء من يلالو لام اليهوديه يلالو نون اليهوديه حطا سيبالو حنطا بلو يلم ينسو نون الى يا الله اسمنا باهري يما يقبلوا تاينت لام نو لام تشمروا بتا اساسسوا استي قدام بلن سنت مندنو يزهن عينت ترغومه لما ترغوماچو كقوانقوان صاد يتتقماچوت نجر مندنو سيبالو اخطل ميبال በአብዱ መሊክ ኢብኑ መርዋን ግዜ የነበረ የክርስቲያን ዘፋኝ ነበር። ሱብሃንአላህ። ወካነ ይለቀቡ ቢዚ ሰሊብ ሀታ ንጉሶች ዘንድ ሲወጣ ራሱ መስቀሉን አያወጣም ነበር። አራት ስሞች አሉ፣ ከአራቱ መካከል አክቶብ ሩሰሊብ እንደዚሁ መስቀል አድርጎ ነበር ምንጊዜ የሚሄደው። እሱ ምን ብሏል? ቀዲስተዋ ቢሽሩን አለል ኢራቂ። ቢሽር የሚባል ሰውዬ ነበር። እሱን ሲያመሰግነው ፍራንክ እንዲሰጠው ሚን ገይሪ ሰይፍ ወደሚ ሙራቂ ቀዲስተዋ ቢሽሩ ማለት ቀዲስተውላ ቢሽሩ ማለት ነው እንጂ ከኢራቅ በላይ ሆነ ማለት ሳይሆን በኢራቅ ላይ ስልጣኑን አረጋገጠ ማለት ነው። አክጦል አሉ። የመጀመሪያ አንደኛ እብኑል አዕራብ የሚባሉት የዱሮ ዓሊም የሰጡት ምን አሉ? ይህማ ከሆነ ቀዲስተዋ ቢሽሩን አለ ለኢራቅ የሚባለው ሙጋሊብ ካለው ነው፣ ተቀናቃኝ ካለ ተቀናቃኞች እንደመሰሰ ማለት ነው። ስለዚህም በአላህ ላይ ከአርሽ በላይ ስልጣኑን አረጋገጠ ስትሉ ተቀናቃኞች እንደመሰሰ ማለታችሁ ነው ወይ ተባሉ። አንደኛ ይሄ ነው። በሁለተኛ ደረጃ የአክጦል ሸዕር ለቁርአንና ለሐዲስ መተንተኛ ሊቀርብ አይችልም። ለምን ከተባለ አጀም አገሮች የአረብኛ ተናጋሪ ያልሆኑ አገሮች ወደ እስልምና ከገቡ በኋላ ጥሮች ለቁርአንና ለሐዲስ ተተን ተቀባይነት የላቸውም። ለምን? አረብኛ ሞለድ ሆኗል። ከላመሱቅ የሚባለው ለምሳሌ እነ ፉርስ እነ ኢራን ወደ እስላም ከገቡ በኋላ ስለሆነ ማለት ነው አረብኛው። ስብሓንላህ ምናሉ እብኑ ከሲር፣ እኔ እንደ ጀህምያ እና እንደ ሙዓጢላ ከቁርአንና ሐዲስ ማስረጃ ራቁቱን የቀራ አየሁም አሉ። ኡንዙር ከይፈ አዳሁም ኢፍላሱሁም አን ደሊል ኢላ በይት ሊሻዒሪን ነስራኒ አሉ። ከቁርአንና ከሐዲስ እውቀት ነፃ መሆናቸውና ድሃ መሆናቸው ወደ ክርስቲያን ቤት ስብሓንላህ ወደ ክርስቲያን ዘፈን ወሰዳቸው። እንደውም እኮ እሱ አብዱላህ ብኑ ዙበይርን ታውቁታላችሁ፣ የኡሑድ ተራራ የተንቀጠቀጠለት ጀግና እኮ ነው አብዱላህ ብኑ ዙበይር። ሱብሃንአላህ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የታገሙበትን ደም ጭምር የጠጣ ነበር ይባላል። ምን አደረከው? የት ቦታ ላይ አደረከው ቢሉት እንደ ጠጣው ገባቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወይሉ ለከ ሚነ ናስ አሉ፣ ወይሉ ለሁም ሚንከ ያሉትን ትልቁን ሰሓቢይ እኮ ነው። እሱ ምን አለ ሲናገር ኢነላሀ ለም የርዳ አን አሊ ዙበይሪን አለ። አብዱላህ ብኑ ዙበይር ሒጃዝን ተቆጣጥሮ ሲያስተዳድሩ ነበረ። ወላ አን ቀይሲ ገይላነ ጣለማ ኸሪቡ። ስለዚህ ይህን አባባሉን ትቀበሉታላችሁ? አዩሀ አሕባሽ አዩሀ ባሉን አልሙድሉን ሀል ተዕተሪፉነ ቢሃዛ። የአክጦልን ሽዕር ከተቀበላችሁ ኢነላሀ ለም የርዳ አን አሊ ዙበይሪ፣ እነ ዙበይር ብኑ ልዓዋምን አላህ አይወዳቸውም አለ። ማለት ፍራንክ እንዲሰጠው እኮ ነው ንጉሱ። ምክንያቱም ሊኩል ነቢይን ሐዋሪ አሉ የአላህ መልእክተኛ፣ ለእያንዳንዱ ነቢይ ሐዋሪ አሉ አሉና፣ ወሐዋሪ ዙበይር አሉ። የኔ ሐዋሪ ደግሞ ዙበይር ብኑ ልዓዋም ነው። ዙበይር ብኑ ልዓዋም አብዱላህ ብኑ ዙበይር ተመልከቱ። የነ አን አሊ ዙበይሪ እነሱን አላህ አይወዳቸውም። ወላ አን ቀይሲ ገይላን ጣለማ ኸሪቡ አለ። እነሱ እኮ ከጠፉ ቆይተዋል አለ፣ ፍራንክ እንዲሰጠው ማለት ነው። ይህንንም ትቀበላላችሁ ሀል እናንተ? ብዙ ነገርም ብሏል እሱ ቁርአንንም እያወገዘ ብዙ ያለው ነገር አለ። ያንን ከተቀበላችሁ ይህንም ትቀበላላችሁ፣ አለበለዚያ ይህንን የክርስቲያን ዘፈን ለቁርአን መተንተኛ ስትጠቀሙ እናንተ ቡኻሪ ላይ የተጠቀሰን ሐዲስ አሐድ ነው በማለት የማትጠቀሙ ሰዎች፣ አረ እንዴት ነው እዚህ የክርስቲያን ዘፈን አምጥታችሁ ለቁርአን መተንተኛ የምትጠቀሙት ብላችሁ መልስ ልትሰጡ ይገባል። ባጭሩ አሕባሾች አራሕማኑ ዐለል ዐርሽ ተዋ ያለውን የሚያነቡት ወይም እስቲዋ ያለውን በዚህ መልኩ ነው የሚያነቡት እነሱ ቢማዕነ ልቀህሪ ወልገለበቲ ወኢላ አኺሪ ዛሊክ። በዚህ መልኩ ነው መልስ የምንሰጣቸው፣ በዚህ መልኩ ነው። ጠይብ፣ ሁለተኛው ጥያቄሽ እሱ እኮ ራሱ ነው ያለው ስንላቸው እሱ ስትይ ራሱ ከፈር። እሺ ላ ጥያቄን በጥያቄ ለምን ይመልሳል? በመጀመሪያ እርሱ ነው ያለው ስትይ አይ አላለም ማለት አለበት፣ ወይም አንቺ ያመጣሽውን ማስረጃ መልስ መስጠት ነበረበት። ከውይይት ህግ አንጻር ማለት ነው። በመሰረቱ እርሱ ነው ያለው። እርሱ ስትዩ እኮ ከፈርሽ አላህን በወንድ መሰልሽው ካለሽ፣ እርሱ አላህን ሲጠራ ምን ብሎ ነው የሚጠራው? እዚ ላይ እንግዲህ ጥያቄው ምንድን ነው? አንተስ ምንድን ነው የአላህ ስትል በምን አይነት መልኩ ነው የምጠራው ብሎ ልጠይቅ ትችላል። አረበኛው ላይ ሲኸተ ኒዳ ላይ ሁለት አይነት አገባብ ብቻ ነው ያለው። የወንድ አለ፣ የሴት አለ፣ የተፍኺም አለ፣ አጠራር ማለት ነው። ቁርአን የወረደው በዛው አሳሊብ ነው። አላህ ስብሓነሁ ወተዓላ ሌይሰ ከሚስሊሂ ሸይ የሚመስለው ነገር የለም። ግን የአረብኛው አጠራር አላህ ሱብሃነሁ ወተዓላ ባረደበት መልኩ ነው ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው እርሱ ሁወ ብሎ እርሱ ማለት አይደለም ራሱ ነገር ግን ላይሽ ሙሴ ምንም ነገር እኮ አይመስለው አይመስለው አላህ ሱብሃነሁ ወተዓላ ስለዚህ ምንድን ነው የከፈርሽው ስለዚህ ያሁላ ሰሃባ ከፍራል ማለት ነው ወላህ ሲል አላህ ሱብሃነሁ ወተዓላ ምን ማለታችሁ ነው አላህ እንድናምንበት እንጂ ኩየን ቁርአን ያወረደው እኛ እንድንከፍርበት አይደለም በሱ የካዱት ይከፍራሉ በሱ ያመኑት ያምናሉ አላህ በሚለው ከካዱ ሱብሃንአላህ ኢማሙ አቡ ሐኒፋን ጠቅሶ ሐፊዝ ኢብኑ ሐጀር አልአስቀላኒ የቡኻሪ ሸርህ ላይ ቡተውሂድ ላይ ያሉት ነገር ትዝ አለኝ ኢማሙ አቡ ሐኒፋ ምን አሉ ባለገ ጀህሙን አሉ ፊ ነፍይ ሲፋት ያሉ ኢማሙ አቡ ሐኒፋ አሉ ሲጠቅሱ ኢማሙ ኢብኑ ሐጀር አልአስቀላኒ የአላህን ሲፈት ላለመቀበል ጀህብኑ ኢብኑ ሶፍዋን በጣም በቀዲካ ደረሰ حتى قال ان الله ليس بشيء الله ምንም ነገር አይደለም ብሎ እስካለ ድረስ እስከዚህ ድረስ ነው ማለት ነው እና በዚህ መልኩ መልስ መስጠት ይችላል በመሰለቱ አንተ ምንም መልስ አልሰጠሽ ምርሱ ነው ያለው ወይ አላለም ማለት ነበርበት ወይ እና والله اعلم جزاكم الله خير ما يكفري السلام عليكم ورحمة الله وبركاته مايك يسمعني أستاذ عند أوديو لسماك نحن استي يعني أوديو قدمت على مسألة أوديو نزي سوتش باتي في كربة ومسلمون وهابية لستاروتنا ሙስሊሙን በአደባባይ ሲያሙት ግን አንዳንድ ጥያቄዎች አሉትና እነዚያ ነገሮች እንድናያቸው እንድናዳምጣቸው ብዬ ነው። አምስት ደቂቃ እናዳምጥ። ኡስታዝ ሀቱ አንዳንድ ስቱ ማሻአላህ ፎን አድርገዋለሁ። ሰላም ወጣ ተፈጠረው ማለት የማይባል ወጥ ጌታ ነው የሚል እምነት ያለው አባ ሙስሊም ይሄ በእምነት አኳያ ሲሆን በአንዳንድ ህግጋቶች አኳያ ለምሳሌ ሞልን ማክበር እንደተመለከተ የታላላቅ ሰዎችን የደጋግ የአላህ ባሪያዎችን መካነ መቃብር መጎብኘት እንደተመለከተ ዋህቢያዎች ለየት ያለ አቋም አላቸው። ይህን ደግሞ ያቋማቸው ሞልድን የሚያከብረውን ሰው ትልቅ ኃጢአት መፈጸም ነው የቆሉት። እንዲያውም በሞልድ ላይ የሚታረሩ በርዶችን የለከቱ የሞቱ እንደዚህም ደግሞ የአሳማ ስጋን እንደ መብላት ነው የሚቆጥሩት። እንግዲህ ሀገራችን ውስጥ እንዳየነው ለሞልድ የሚሄደውን ሰው ሁላ መንገድ ላይ ማስከረ ሁኔታ አለ እንዳይሄድ። እነዚህ ሰዎች ሞልድ ስለሚሄዱ ሙሽሪኮች ናቸው፣ በአላህ ላይ የሚያጋሩ ሰዎች ናቸው እና ከኋላቸው እንዳሰሉ ተብሎ የተከለከሉበት እና ኢማሞች ከሞታቸው የተፈናከሉበት ሁኔታ አለ። ለብቻቸው መስገድ የጀመሩበት ሁኔታ አለ። ለምንድነው ሲባል ሞልድ ያከብራሉ የሚል ይዘን ዋህብያዎች መንገዳቸው ሞልድን ሐራም ነው ሽርክ ነው በአላህ ላይ ማጋራት የሚል አቋም ነው ያላቸው። ነበረው ሱፊ የሆነው አህል ሱና ግን አብዛኛው ሙስሊም ከነሱ ውጭ ያለው ሙስሊም የተባለ ጠቅላላ ሞልድ ማክበር ይፈቀዳል የሚለው ለምን ጥሩ ነገር ስለሆነ ቁርአን ስለሚነበብበት ሌሎችን ጥሩ ጥሩ ስራ ስለሚሰሩበት ሐራም የሚያደርገው ክልክል የሚያደርገው ነገር የለም ነው። ይሄ ደግሞ ከዋለማ ጽማሙበት ጉዳይ ነው። ሌሎች ነጥቦች አሉ ዋህቢያዎች ከኛ ጋር የሚቃርቡበት ከሱፊዩ ጋር ሱፊዩ አሉስና ነባሩ ሙስሊም የሰዎች መብት ይጠብቃል ያከብራል። ዋህቢያው ግን እኔ እንጂ ሌላ አይኑ ነው አይዲዮሎጂያቸው ይሄ ማሰባቸው የነሱ ራይና ዋና መነሻቸው መንገዳቸው ይሄ ሆኖ ሳለ ለሰዎች ግን ለማስመሰል የሚያሳዩት ሁኔታዎች አሉ። ዛሬ በሀገራችን የምናየው ሁኔታ አለ። ሰላማዊ ሰልፍ እየወጡ እኛ አክራሪ አይደለንም እኛ ጊዜ አቋም የለንም ቢሉ ከመነሻቸው ነገሮቻቸው ስናይ እኛ እንጂ ላሉ የሚል ሰው የሚከተሉ እሱን እንደ ትልቅ መሪ አድርገው የሚይዙ ሰዎች ናቸው። ስለዚህ አሉስና ተከባብረንና ተባብረን አብረን ነው የሚለው። ሀገራችን ውስጥም የተለያዩ ወገኖች አሉ ከእነሱ ጋር አብረን እንኖር ነው እንጂ የሚለው እኛ ኑ ሌላ ቢጥፋ የሚል አቋም የለው ነበሩ ሙስሊም። እነሱ ግን ከዚህ የተለየ መጥፎ የሆነና የአክራሪነት አቋም ያለው አቋም ያላቸው ሰላም አለይኩም። ኢንተርቪው ከረመዳን በፊት ነው የተሰጠው ለኩፋር ቴሌቪዥን። ጠያቂው ካፊር ነው፣ ስለ እስልምና የሚያውቀው ነገር የለም፣ ፖለቲሻ ነው። ወደ 6 ሰዎች ናቸው አረንጓዴ ጥምጣም ነው የጠመጠሙት። ለማንኛውም ሊንኩን እዚህ አስቀምጠዋለሁ፣ ታነብታላችሁ። ኡስታዝ እንግዲህ ሀሜታቸውን አዳምጠዋል። እኛ በነቢያችን ሳይሆን በመሐመድ አብዱልዋሃቢ በሚባለው ሰው ነው የምናምነው። በሰደቃ እናምንም ብዙ ነገሮች እና ኢትዮጵያ ውስጥ ያለው ከ30 ሚሊዮን በላይ የሆነ ሰው ሙሉ ዋሃቢ ነው። በነቢያችን አያምንም፣ ውሸታም ነው። ይህን ነው እንዲያል የተናገሩ ያሉት። እንግዲህ ይህን የመሰለ አቋም አላቸው። አዳምጦት ከሆነ መልካም። ለማንኛውም بسم الله الرحمن الرحيم جزاك الله خير وندماتين ساعات كالين يميقطلو متاسمعينا ننا يغربتالين عندنيا وهابيا سلميلو قداي لاي نو نا تشوفنا وهابيا بلو يقلقلو نغير الله በሁለተኛ ስለ ቀብር ዛያራ ጉዳይ ነው። በሶስተኛ አህለሱና መውሊድ ላይ የታረደ ነገር ወዘተ ብሎ ይቀራቀለው። በሶስተኛ ደረጃ እንደገና ደግሞ አህለሱና ወልጀማዓ ዑለሞች በሙሉ መውሊድ ማድረግ እንደሚበቃ። በአራተኛ አይዲዮሎጂያቸውና አስተሳሰባቸው እኛ እንኑር ሌላ አይኑር ብለው የሚያምኑ ሰዎች ናቸው ብሎ እስካሁን የሰማሁት። ኢንሻአላህ ሰዓት የሚበቃ ከሆነ በእነዚህ ነጥቦች ላይ አጭር ማብራሪያና አጭር ተዓሊቅ እሰጣለሁ። እናንተም ተዓሊቅ ትሰጡበታላችሁ ቢላህ ተባረከ ወተዓላ። በመጀመሪያ ምንድነው ወሃቢያ ማለት? እነሱ የሚሉት እናንተና ወሃቢዮቹ ምንድነው ልዩነታችሁ? እኔ እንደ ገበያ ጋዜጠኛው ሲጠይቀው ወሃቢያ ማለት እነርሱ የሙሐመድ ኢብኑ አብደል ወሃብ ተከታዮች ናቸው። እኛ ግን የሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ተከታይ ነን አለ። ሱብሃንአላህ። ሐሻሁ ሰለላሁ ዐለይሂ ወአሊሂ ወሰለም አይተባሁ ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን እንደዛ አይነት አይደለም ጠባን የሚከተላቸው የመጀመሪያው የሚባለው ከቋንቋ አንፃር መሐመድ ኢብኑ አብደል ወሃብን ከሆነ የምንከተለው መባል ያለብን መሐመድይ ነው ግልጽ ነው ንስባው ያይ ብቻ ነው የሚጨመረው ወደዛ ሰው የኢባፋ የምናደርግ ከሆነ የመሐመድ ኢብኑ አብደል ወሃብ ከተከታይ ከተባለ መሐመድይ ነው የሚሆነው ከአረብኛው አገባብ አንፃር ማለት ነው በሁለተኛ ደረጃ ወሃቢይ ከተባለ ግን ወደ አላህ ነው የሚሆነው ኢባፋው ምክንያቱም ምንድነው ወሃብ ማለት اسم من اسماء الله تعالى ነው ለአላህ ብዙ ስሞች አሉት قال الله ولله الاسماء الحسنى فادعوه بها እኛ በሰላም ነው መልስ የምንሰጣቸው ምንም ችግር የለውም ስለዚህ እናንተ ወደ አንድ ተራ ሰው እንትሳ መደረጋችሁን ካላፈራችሁኛ رب الخالق والسماوات الملك الخلاق مبديع السماوات والارض رب العالمين الرحمن الرحيم مالك يوم الدين ودزي ودا حيالو جيتا انتساب بنون مندنو شغرو منين ما عينت عنافربتم دس يلنا الوهابيه منلو لكن نحن نعترف نحن نقول مسلمون قل وهابيين اچ ودا الله انتساب تادرغالاچو قالاچو نحن نعم والامر الثاني بهولتنيا درجه نبيين سنه مكتاتب وهابيه يمسبل كونه منم شغر يلوم إنه وهابيينتنا نتبر شيخ شيخ محمد جبل زين يميبالو الفرقه الناجيه متبال عند فاجر مصحفاته لا سيناغرو من يلالو ان كان تابعو احمد متوهيبالو نبي مكه الوهابي يمسبل كهونا فليش حديث ثقلاني انا وهابي سبحان الله صوم اجاننتم بمولو ممسكر አለበት ني وهابيينتي نارو سبحان الله እና ይሄ ነው ግን የነሱ የነብዩ መከታል ይሄ ነው እንግዲህ አሁን ተዘርዝሮ ሊያውቅ የማይችል ነገር ነው እኛ ግን ሐል መሐመድ ኢብኑ አብደል ወሃብን እንከተላለን ላ በፍጹም ማለት እኛ ሙስሊሞች የትኛውንም የሙስሊም ዓሊም شيخ الاسلام ابن تيميه امام ابو حنيفه امام مالك امام احمد سفيان بن عيينه سفيان الثوري يهلونم ارا اند ارا اند استايتاچو اكبرن تقبلالن جن بتكبار انصار لذا لا اراچو محمد بن عبد الوهاب يمون كاراتم ماي محمد بن خزيمه يمون ابن حزم الظاهر يمون يقراننا وحديث ما سرجا كامطا يسو لجينيا بفصل ايماوچن قال چمدد بلن اندنيو ودن اندنيو منطلبت يلن ለምሳሌ ሼክ መሐመድ ኢብኑ አብድ ራብ አንድ መስአል አሉ። አይደል እንዴ? ሌላ ዓሊም ደግሞ አንድ ነገር አለ። ምሳሌ ልስጣችሁ። ለምሳሌ ሼኹ ኢስላም ኢብኑ ተይሚያ رحمه የመስጂድ ጎረቤት የሆነ ሰው እቤቱ ሶላት ቢሰግድ ሶላቱ ተቀባይነት የለውም ፈጽሞ ነው የሚሉት። ግንቹ አለ ማለት ሼክ መሐመድ ኢብኑ ሶሊህ ኢብኑ ተይሚያ ተው ምንድነው ያሉት? ሼኹ ኢስላም ኢብኑ ተይሚያ ተሳስተዋል። ጀማዓ በመተው ጀማዓ በመተው ዓሲ ይሆናል ዋጅብ እንተው እንጂ ሶላቱ ግን ተቀባይነት አለው ብለ ያምናሉ። አልሙህምኛ የሰው አራ እኛ ዘንድ ቁልስያና ክብር የለውም መጥጥብቅ መደረግ ያለበት የምንለው የትኛውንም ሰው አንከተልም። ሚሻ መሐመድ ኢብኑ አብድ ራብ ዓሊም ሚነል ዑለማ ላቀሉ ላክተር እንደማንኛውም ዓሊም ዓሊም ናቸው። ቁርአንና ሐዲስ ጋር የተስማማው እንከተላለን። ቁርአንና ሐዲስ ጋር የማይስማማው ደግሞ ሙጅተሂድ ናቸው። መንጅተሃደ ፈአሷበ ፈለሁ አጅራን ሁለት ደመወዝ አላቸው አላህ ዘንድ ወይን ኢኽጣ ፈለሁ አጅሩ ዋሂድ ከተሳሳቱ ደግሞ አንድ ደመወዝ አላቸው። ይሄ ነው መርሃጃችን ሁሉም ኢማሞች ጋር ያለው እንጂ እኛ ያንድ ቡድን ተከታይ አይደለንም። እነሱ ናቸው ላንድ ቡድን የሚታገሉ ላንድ ቡድን የሚለፉ የኡማን ወሬ የማያውቁ እነርሱ ናቸው። ይሄ እንግዲህ ተስሚያውን በተመለከተ ነው። ሌላው እኛ ሱፍዮችንን የሚሉት ለመብላት እንድመቻቸው ነው። ያው ህብረተሰቡ እነሱ ሱፍዮች አይደሉም በመሰረቱ ያው ለመብላት እንድመቻቸው ነው። ሌላው የቀብርን ጉዳይ ነው። የሳሊሆችንና የመቃብሮች እንዳይጎበኙ ይከለክላሉ። እኛ ጉብኝትን አንከለክልም ቀብርን። ያአላህ ነብይ ሰለላሁ ዐለይሂ ወሰለም ምናሉ? እኛ መቃብርን መዘየር ጥሩ ነው ምን ችግር የለም። ሰውየው መንገድ ሲያልፍ መዘየር ትችላለህ ቀብሩን ከደም መዘየር ትችላለህ ችግር የለውም። يا الله رسول صلى الله عليه وسلم انا كنت نهيتكم عن زياره القبور مقابر الانداز زيروا كلكياتهم نبر الا فذوها ጎብኑ አዘይሯት ፈኢነሃ ቱዘኪሩኩም ልመውት መስቱን ታስታውሳችኋለች። ግን እኛ አለሱና ወልጀማዎች ሰዎች ቀብርን ቢዘይሩ ችግር የለም የምንለው ለሁለት ትርጉም ነው። አንደኛ ለራስህ ትምህርት ትይዝበታለህ። እኔም ሞታለሁና አላሁ ስብሓነሁ ወተዓላ ዘንድ እቆማለሁኝ ብለ ሞትን አስታውሰህ ጥሩ ተግባርን እንድትገብር ከዛ ትምህርት እንድንይዝ ነው። አንድ በሁለተኛ ደረጃ ለዛ ለሞተው ሰውዬ ለሞቶቹ ዱዓ እንድታደርግ ነው። ሰላም አለይኩም አለ ዲያሪ ሙእሚኒን ኢላ አኺር አልሐዲስ መዝኩር እንድትል ነው። አህባሾች ግን ለማምለክ ነው የሚሄዱት። አፈሩንና ድንጋዩን እንዲቆረጥሙ ነው። እኛ እንደዛ እናደርግም። አንደኛ ማምለክ ሽርክ ስለሆነ ነው ማናመልከው። ሽርክን ደግሞ አላህ ከልክሏል። ከአላህ ውጭ ያለ ነገር ምንም መመለክ የለበትም። ሁለተኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መቃብር ጋር እህቲካክ እንዳናረግ ከልክለዋል። ምን አለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈላ ተተኺዙ ቀብሪ ዒዳ የኔን መቃብሬን እኮ በዓል አድርጋችሁ እንዳትይዙ ብለው ከልክለዋል። اللهم لا تجعل قبري وثنا يعبد قبرين يملك طاعوت እንዳታደርግ ቢብለዋል። لولا مخافه ذلك لابرز قبره ብለዋል አይሻ رضي الله عنها ሲናገሩ። ብዙ ነገር አለ። አባያጀል አሰዲ ሲናገሩ መቃብር መገንባት ይቅርና ተራ የድንጋይ ካብ እንኳን መካብ እንደሌለበት ሰሐ ሙስሊም ላይ ተነግሯል። ስለዚህ በእኛና በእነርሱ መካከለ ያለው የቀብር ጉዳይ ይህ ነው። ሌላው የመውሊድ ጉዳይ ነው። የመውሊድን ጉዳይ በተመለከተ መውሊድ የሚያደርግ ሰው ካፊር ነው የሚል እምነት የለንም እኛ አህለ ሱና ወልጀማዓዎች። ግን መውሊድ ሲደረግ የሚባለው ነገር የሚያከፍረው ነገር ካለ የሚያከፍረው ነገር ሊኖር ይችላል። እዛ ውስጥ የሚያከፍሩ ቃላቶች ሊኖሩ ይችላሉ ከሚሏቸው መካከል። ነገር ግን መውሊድ ማለት ቢድዓ ነው። መውሊድ ማለት ሐራም ነው። አላህ ወደው ነገር ነው። ይህ መብደአችን ነው። ንቅንቅ የማንልበት ነገር ነው ማለት ነው። ግን የሚገርመው ኢጅማዑ አህለ ሱና ወልጀማዓ አለበት መውሊዱ ላይ ነው። ኢጅማዕ ማለት ምንድነው? በመጀመሪያ ኢጅማዕ ብሎ ማለት اتفاق مجتهد هذه الامه ማለት ነው። مجتهد درجه الاجتهاد كقران و حديث ላይ مسائلን استنباط ማድረግ የሚችሉ ግን መስማማታቸው ነው بعد وفاه نبيها صلى الله عليه وسلم ማለትም صحابዎቹ ከዛም ለጥቀው የአንደኛው መቶ ክፍለ ዘመን የሁለተኛው መቶ ክፍለ ዘመን የሶስተኛው መቶ ክፍለ ዘመን ላይ ያሉት ዑለሞች የተስማሙበት ነገር ነው ኢጅማዕ የሚባለው። ከዛ ወዲህ ያለ ኢጅማዕ የሚባል ነገር የለም። ምናሉ ሱብሃንአላህ በጣም የሚገርማቸው ኢማሙ አህመድ ምናሉ ማን ይደአ አልኢጅማዕ ከዛ ወዲህ ያለ ኢጅማዕ የተቀጸ ሱብሃንአላህ فقد كذب አሉ። ስምምነት የሚባል ነገር ከዛ ወዲህ አይታወቅም። فما يدريك لعل الناس اختلفوا ليش ዑለሞች ተጨቃጭቀው እንዲህ ተቃለለ። ባብደላህ ሐረሪ ምስክርነት መውሊድ የሚባለው ነገር ዘ 300 ክፍለ ዘመን የ300 የመጀመሪያ የሁለተኛ የ3ኛው ላይ አልተከሰተ መውሊድ። ታዲያ የትኛው ኢጅማዕ ነው ነው? ሌላው አራተኛው እና የመጨረሻው እና አምስተኛው እኛ ሙስሊሞች ነን በማለት ሱብሃንአላህ العظيم። ይሄ እንግዲህ ምንም ነገር ውይይት የሚያስፈልገው ነገር ተዓሊቅ አይደለም። እነሱ እቅፋ አልአኸሪን ሌሎችን ጣኢፋዎች በማጥፋት የሚያምኑ ናቸው። እንደውም አዲስ አበባ ላይ የተከሰተ ክስተት አንድ ክስተት ልንገራችሁ። ሰውየው ጉራጌ ሀገር መውሊድ ያደርጋል አሉ። ጉራጌ ሀገር መውሊድ አድርጎ ህብረተሰቡ ድንኳን ላይ እንደተሰበሰበ አንድ ወጣት አለ። ተከየሉ እንግዲህ አንድ ወጣት ብዙ ዒልም የለውም ይወጣ አለበት። በዛ ላይ እንደዚህ በቃ ለማ አለ ሱና ነው ወጥ ህዝቡ ድንኳን ላይ እንደተሰበሰበ ወጡ ላይ ቤንዚን ይጨምርበትና ወጡን ይበክለዋል። ሲበክለው ህብረተሰቡ ምን ሊበላ ነው ተመልከቱ። አባትየውም በመናደድና ስሜት ውስጥ በመግባት በሽጉጥ ይገለዋል ልጅ። አዲስ አበባ ያለው አህባሽ ምን ብሎ ፈትዋ ወጣ? ልጁን በመግደሉ አጅር ያገኛል ብሎ ነው والله ፈትዋ የሰጠኝ ማለት ነው። ልጁን በመግደሉ አጅር ያገኛል። ስለዚህ ማንኛቸው ይሄን ያህል ማለት ሙሳለማ የሚባለው ነገር ሰላማዊ የሚባለው ነገር መናማር የሚባለው ነገር እነርሱ አያውቁትም። አሁን በሰማነው ሸሪጥ ላይ በሰማው ነጥቦች ላይ ታሊቅ እንዳደረኩ ተስፋ አደርጋለሁ። ጀዛኩሙላህ ባረከላሁ ፊኩም። ዘመናት ማይቆጠሩበት ምለምን ቦታ ከመኖር በፊት የነበረ ጌታ ስለሆነ ሞት አልተፈጠረም በኋላ የማይለዋወጥ ጌታ ነው የሚል እምነት ነው ያለው ነባር ሙስሊም። ይሄ በእምነት አኳያ ሲሆን በአንዳንድ ህግጋቶች አኳያ ለምሳሌ ሞንጅን ማክበር በተመለከተ የታላላቅ ሰዎችን የደጋግ የአላህ ባሪያዎችን መካነ መቃብር መጎብኘት በተመለከተ ዋህቢያዎች ለየት ያለ አቋም አላቸው። ግን እንደ አቋማቸው ሞንጅን የሚያከብርን ሰው ትልቅ ኃጢአት እንደፈጸመ ነው የሚቆጥሩት። እንዲያውም በሞንጅ ላይ የሚታረዱ እርዶችን የረከቱ የሞቱ እንደዚሁም ደግሞ የአሳማ ስጋን እንደ መብላት ነው የሚቆጥሩት። ብዙ ጊዜ ሀገራችን ውስጥ እንዳየ ነው ለሞንጅ የሚሄደውን ሰው ሁላ መንገድ ላይ ማስቀረት ሁኔታ አለ እንዳይሄድ። እነዚህ ሰዎች ሞንጅ ስለሚሄዱ ሙሽሪኮች ናቸው፣ በአላህ ላይ የሚያጋሩ ሰዎች ናቸው እና ከኋላቸው እንዳሰሉ ተብለው የተከለከሉበት እና ኢማሞች ከቦታቸው የተፈናቀሉበት ሁኔታ አለ። ለብቻቸው መስገድ የጀመሩበት ሁኔታ አለ። ለምንድን ነው ሲባል ሞንጅ ያከብራሉ የሚል ይዘ ዋህብያዎች መንገዳቸው ሞንጅን ሐራም ነው ሽርክ ነው በአላህ ላይ ማጋራት ነው የሚል አቋም ያላቸው ነበሩ ሱፊ የሚለውን ያው ማይክሊን ፈርስ ሲመለስ ይሄ ማብራሪያ ብቻ ነው። ከመውደድ ብዛት በነብያችን እንግዲህ ይሄንን ቃል አላህ የተናገረው ይመስለኛል። ይሄን ነገር እንደ አባሽ እንዴት ያውታል ኡስታዝ አቱ ብራን ማለክ ነው ሙስ ማይክሊን ፈርስ ሲመለስ ኦኬ ምንድነው ነብያችንን ማለት ነብይን አለይሂ ሰላቱ ወሰለም በጣም ወደዱ እሱን ከመውደድ ብዛት አታመልኩበት የሚለው ነገር እሱን ከመውደድ ብዛት ተማ ረሱላችንን አለይሂ ሰላቱ ወሰለም ይሄንን እንዴት ያብራሩልኛል አህባሾች እንዴት ነው የሚያዩት የሚለው ነገር ግልጽ ነው ኡስታዳው አሳቦ አሳቦ بسم الله الرحمن الرحيم عندما كنت ياكي طبط ياكي نو يا الله مثلا صلى الله عليه وسلم مودد على اللبن نقدم سنود قنبر منور على اللبت نعم انجي يا الله مثلا صلى الله عليه وسلم بلو لا تطعنين دنبرات تسالفوني لك كريستيانوش بمريم عليه السلام لاي دنبر اندالفوه اللو كاربو على فقولوا عبد الله ورسوله بلو عالو يا الله باري عنا ملك تنيانو بلو سلالو دنبر مالف اي تشالم وقدناها الله تبارك وتعالى اليهود عن الغلو قال الله تعالى يا أهل الكتاب إن أنت ينسعف سوى شوي لا تغلو في دينكم بأي ما نتعجل لي وسنن عتل فعل بليل علي يا الله متين صلى الله عليه وسلم منعلو إنما أهل كان من قبلكم كان أنت بفيتي اللو تنسوى تيات أفا الغلو دنبر مالفنو بهل النقر لي وسنن مالف بتعميتك لك لنو أسلم النادمو وسط هاي معنوتنا قال الله وكذلك جعلناكم أمة وسطا عند الزهوكو النانتن مككلن يعيوناكو يعني أمة وشزبوش هذا الرقناكو لتكون هذا على الناس ويكون الرسول عليكم شهيدا سلالة بهل دمر لي دمبر معلف يلبن معلتنا برسول صلى الله عليه وسلم ليهم بل إلى نبياته ليهم بل إلى صالحين ليهم دنبر معلف كل كلنا جزاكم الله خير بارك الله فيكم السلام.